ትልቁ የማይቻል ነገር ከባዱ ኢባዳ ከሰላትም ከዘካትም ከሐጅም በል ከጂሃድ في سبيل الله ከቂታል ከሁሉ ዒልም ከመተዓለም ከሁሉ የከበደ ልንገራችሁ ኢባዳ هو الإخلاص والله عند إخلاص يميكبد نجر يلم إخلاص يميبالو نجر كاغنيه دمو تكيت سراي بكحل تكيت سرا بكا من لبلاچو بكان هلت عبادة بچاي بكحل مليون عبادة إخلاص كليلو كما درك هلت عبادة بإخلاص إخلاص مالت وندموش الله مست اندم استيرياس كامت او نجر نو أهون تنش بتمركتو أركان الإسلام خمسة أدلم أن تشهد أن لا إله إلا الله ومحمد رسول الله ثم الصلاة ثم الزكاة بالتي لا له أركان الإيمان ستة الإيمان بالله وملائكته إلى آخر تهي لا له سنتونو أركان الإيمان ستة أركان الإسلام خمسة سنتونو أسرع أنت إن الزيه تلالك أتشو يا إيمان إنا يسلمنا إنا إيمان مساسوش سيونو أسرع أندو تتكال لو بعند يمسفروت إخلاص يمبال الإحسان يمبال عليه إحسان كليله النزي أسرع أند نقروج إن شاء الله يا أبو بكر صديق أرقه مقال صلاة بتسجد إن شاء الله يفلقوا النقر جهاد بتهيد ولا إن شاء الله يعني إيمان بنور النزي إخلاص يعني إحسان كليله أسرع أند فرسناته إحسان من ذنو أن تعبد الله كأنك تراه فإن لم يكن يراك فإن لم تكن تراه فإنه يراك يعني تقلال لا ستسرى الله إيايينو إيسمانو للا مسكرا الفلقب علماء تشوس لإخلاص النقرو أسرى سدست أينت مقلج أنا ويساتوت ينزي أسرى سدست أينت مقلج أوج بهولت مقلج أه إتقلال لمارثنو منالو الإخلاص ما لثالو لم تسرى وبقو سرى على الله مسكر ساتفلق اللي تسكر ينو إخلاصالو يفلقون عبادة رق ليأيهم تفلقو لمسكر لهم تفلقو الله بيتشاو سيهون إخلاصاله إبالال طيب ليلا ترقمو دمبا ليلا ترقمو دمبا منالو يفلقون عبادة ناسرى بتسرى كفياو يمتطبق او كالله بتشا سيهون انزي هولت اخلاص يميبالو نغير يغلصالو لدغماچو لدغماچو صلاه تسجدالله صدقه تسطالله حج تارغالله جهاد تهدالله كله سرا متسراو كفياو يمتفلقو يسو مغوسا سايهون جغنا اندتبال سايهون الله من دهن اندكفله إياه يسمحنه أن السند كفل بالشابلة يمتدرقوا والله والله بتأتي بكتر عبادة وكهان لكن إني مثال الاستاتشو أهون بني مثال الاستاتشو إني هأمس أمت هنوال دعوة درقال له إشي بزو شريط أشالون كمتو أمسا بلاي شريط أشي تقنيا نامارنيا لن ويلن ثم ويلن النزي تنو دعوة دركوت النزي كاسيتو شبتنكوت سو انديولين عالم انديبال بتام قبزنو شيخ ابراهيم انديبال كهوني آثرت بلان والله موتكو والله بتام تقدهو بتام راسين زلمكو نملو مكناتهم يسراو سراو عدلم يمتايو سراو سماي سبات سماينا سبات مريت بتقرو سرا بتمولاتشو إخلاص كليلو بادو هنوال كانت هنوال أهون إني التأيكاتشو ألم بألم يالو بألم وستي يالو أمارنيا تناغاري تشونا تقرنيا تناغاري وش شيخ إبراهيم عالمنا تشو ما شاء الله سيستمرو تحفاشنو بتقام انتنو بيلوني تقف يمتحل نقر ليش أمرو لنشلالو إنانتا هون تلالا تشوزي سنتك زينو نقركواتشو نانتي باكاتشو أتامك قسوين شيخ إبراهيم دزينو مدزينو أتبالوين بيه بزوك زينو قركواتشو عالي لام قن إيه قطلاتشو ناتشو طيب من دنو متشامور لين نانتي لينيه متشامور بات إنايا عندنا قرد شامرا لاتشو لا بريزكي عندنا قرد شامرا لاتشو لا جنة تسكبين يالاتشو لا كجهنم تادن الله لا من نقدر ترقوت شلو يم يدرج وانه الله نو لا الله بيك سرهوت الله من دايني كفلنيال كجهنم يارك انيال جنة اسكبانيال اخلاص مالت انقدي يمت سرا وسرا مسكر يمت فلقلت الله بتشاسي هون كفياو يمت تطبقوك الله بتشاسي هون ايه اخلاص يبالان حقيقة اني برسنال بتطيقون كبادو عبادة من دنو بتلون اخلاص نو والله والله اقول لكم اني النقر لاسكاتشو عندك اني تقنيو نقر لاتشو نبره لسو استقزيقن لا لا لا يسو يما يسو متسو يسمو تسلي عندك ان باند بوتا عقيق نبر عند سو وند ولدو ولت بقاردو تقرر لنا سلاسة سوش نبر مسابلتن شاية تتان عندو من الال يقول لا تشوالي عند سوالين يما وقوالي بتأم بتأم إخلاص يالو سرانو ميسراو دمو تشارنو عزانو والي غربيت هالو دحا غربيت أوني سويو بك كرده بقونام تطياردنا بهولت كفلو لغربيتو لدحا ويسطال عيد سيهون أرات لجو تشالوت أرادتم لجوج ترو لبسك على بساتشو يزان عينة لبس دمو لزان قربية دهوش دمو ينتني لال عند نقر شما ينتنو شتايا اللو مقب عند زقن عند وات اي وات انا بوهارات انا برقر منامي اللا دلم ترو شتايا اللو مقب كتسرى ببيتو تنش دمو كتشرف فارقو بسان ارقو لقربية ستال ጎረቤቱ ራሱ የክራይ ቤት ከተያዘ ሰውየው ምንድነው የሚያረጋው የክራይ ቤት ተይዘሃል ወይ አይለውም ምን ይደርጋል እዛ ኦፊሱ ሄዶ ክራይ ቤት ስንታለው ጎረቤቴ ይልና ይከፍልለታል ብሎ በቃ ብዙ ተናገረና ሁላችን ተደነቅን ያኺ ሰውየው ጎረቤትህ ቢሆን እንዴት ጥሩ ነው ብለን ዱዓ አደረግንለት ለሰውየው እና ሰውየው በጣም ያ መጎሰኑ የተናገረው እንደዚህ የጉርብትና በጣም በጣም በጣም አዛኝ ሆነው ሱና የተባለው ሰደቃ ነው መሰለ ኑሮ ነው የሚያኖረው አለ ሁላችን ደግስና ዱዓ አደረግንለት خلاص የወንድሞች ሰምታችኋል እና ማን መሆኑን አናቅም አንድ ሰው ነው ያለንሱ አሁን ያኒ የግብጃው ተጨረሰና ወጥተን ስንሄድ ሰውየው ከኔ ጋር እየሄደ ነው በመንገድ ያ የተናገረው ሰው ተቀላችሁ ምን አለኝ حبيبي ያለኝ صاحبي ያለኛ ያ ሰውየው የምናገርበት የነበረው ሰው ተቀለህ ማን ነው እኔ እኮ ነኝ አለኝ لا حول ولا قوه الا بالله انت ሰውየ ጥሩ አልነበርክም እንዴ ለምን ትነግረኛለህ አልኩት አሁን ከበተንከውኮ ለአላህ እኮ ሸሪክ አስገባህለት አይ አልኩት ከዛ ድንግር አለ ድንግጥ አለ ለምን ትነግረኛለህ አልኩት ሁላችን ዱዓ አደረግንለትና እኽላስ ይስጠው ብለን ተስናር እኔ ነኝ ትለኛለህ ምን ጨምርልሃለሁ እኔ አልኩት በተንከውኮ አፈሰድከውኮ አልኩትና ሰውየው ደነገጠ ምን ነው ለምን ትነግረኛለህ አልኩት እንደ እኽላሱ ለምን እዛ ይቆይ ማልኩትና የውላችሁ ከበደው እኽላስ ትልቅ ከባድ ነው والله ተጠንቀቁ ወንድሞች والله አንዲት እንቁላል ብትሆን يسطحت شفنات اتناغربات اندزي انا يا اخلاص وداي صندوق مقلق لا يطلع عليه لا ملك مقرب ولا رسول مرسل الا الله سبحانه وتعالى بل عندند علماء شمنالو وما خلقت الجن والانس الا ليعبدون ما لثالو الا ليخلصون لما لثنوالو علماء شو راسخين في العلم هونو وما خلقت الجن والانس الا ليعبدون يعني الا ليخلصون لعبادتهم لنبيتشا سراچو لنبيتشا اللي يابزغوت نو يدركوت ودمي اخي في الله قال له تباك استب الله لطيقه ين نغر بتچمرلت اندت دس يلني نبر يا اخلاص قداي بشتا نو يا اخلاص قداي تلك نغر نو የእኽላስ ጉዳይ ከአላህ የሚያስተርቀና የሚያጣላህ ነገር ነው ዱል አዘማ ذو الجبروت يفلقوا النقر كنا تايزوم بسو تلك النتنا بسو شرك النتك قبه قن يقصبك ولا يبالي سلزي يخلاص قداي واندموش أتكر النايو النقاقراتشن درقيتاتشن تمهرتاتشن بمولو سوما يلبتم كتشالي بمتشال نقر إخلاصاتشن السنو من يواتان كالله قا بتقام يناس وجدنا إمياس تقلان السنو ونا يخلاص قد أدرا النبال إلا الله استي إجاتشو يواتاتشو تنش لو اندمي أخي في الله الدل بساتو ثنا ينقر تنش كومنت بيش أمر الله تدسي لنيال مكناتهم أدقن ياهون ونتبنا ونا كلاتشن اندنا وقو إلا الله ما يكفري لا أخي في الله كلم على ثنو كليلا قدي لا حول ولا قوة إلا بالله نعم ما يكفري الله ما لثنو يمت الدستو بمعصيابهونم يمت الدستو سوانا بالوانو أنت قن بوانجر تتاسب الله لا حول ولا قوة إلا بالله إذن بزينا بريك أمنو سلزي زاري أدس حقن نكتلالن القاعدة 11 بلن جمرالن أسران دكتور من إلال النية شرط في طلاق الكناية إلاله النية شرط في طلاق الكناية شيء الجمو النية شرط في طلاق الكناية من معرفتنا أنت نكحنا ورجال له ويمتلقتك ويمتلق إشال له النزي كانت كالال كانت يفلقوا النقر بتل طلاق أيهونم طيب من يهونال تتيك الله يهن النقر يالكات لا يمسته من مارته نوثبلو يتيك الله okay just one minute النية شرط في طلاق الكناية إلال لمثاله لو قال لزوجته أندو لمستو من علات لبسشن سبسبي شانتاشن الزقاجي بلو خلاص هيدنا ودبيت سور شوى قال لارقومتا ثلاثة خلاص هيدنا الفرق شم بلو الزاس كمطوي مثال يتلاك ما يبالو أدلم لم يتلاك عبالم وده هكو تملسو النية شرط في طلاق الكناية كناية مالث تلقتك كمالث ليلة وين فتتشار له كمالث ليلة لمسالي أهون دالكواتشو هجي وده بيت سبوتشش بلو لبسون تقلل تقلل برو لبسوها سبسبو الزابي تلات تلقات مالثنو لا يتيقال أنت أدركو درقيت من دنهم ياسبكو والله إنه طلقات اللهم كناتهم أبريات اللهم طلاق ياسبكو تقالي تطلق عليك طلاق أدلهم لأسفر عرات بيانو لكات أثنية وكالي دمو من هنا طلاق أيهونم قن بانس أرو طلق إشان له كالي نيه من دنو أيبانم يتج أوثه بهون من بهون وخلاص طلاق ورك المعناه شيء لا مثال ليه لا مثال استاشو لا أريدك بلا ثال ما أبغاك الفلق شو كهم بهانا كهم بهلا من ما الفلق شو منشي هيجي بلو يبرر ثال هي طلاق نو لا وده قلنا ملس النية النية شرط إلال من دنا أنت أدركوا ما أبغاها الفلقات ملال من دونه طيب من دونه خلاص الفلقة تبيان له إن من دونه نية تلقى تلقى نكحنا ورده مالته أدل لميلان سنزيد طلاق أدل ወይም ደግሞ ሌላ ይህ ኪናያ ይባላል። ኪናያ ማለት ሌላ በሌላ ቃላት መጠል እንትን ማለት መጠልቅ ማለት ነው። በሌላ ቃላት አርገህ ከጠለካት ግን ንያው ጥላ ከሆነ ነው። ለምሳሌ انت الذي بيننا بيننا بانچ ያለው ሁሉ ተጨርሰዋል። ከሁን በኋላ ምንም አነስ ግኝት የለንም። بيننا بانچ ያለው ተጨርሰዋል። በቃ ይበቃል። 10 አመት ካንቺ ጋር ይቆየው አሁን ይጥላቅ ነው። انت ይቀል ምን ማለት ነው? ጠልቀሃታል ላልጠለኩም ይላል። ናአም ጠልቀታለሁ ካለ ደግሞ ትጠለቃለች። ሌላ ምሳሌ ልስጣችሁ። اذهبي ولا ترجعي هيج بقاو دو بيت سبوچش اندت ملشي يلاتال مندنو بنلو الا اسفرارات نيلال يهن هلو كنايا يبالال كنايا مالت لطلاق بليلا قالات ارغه مقرصو نو جن نيا اسفلغال تغبابان وندموچ يالغباو مان نو اسكاون درس تغبابان ስለዚህ ኪናያ ይባላል። ኪናያ ጠላቅ እንዲሆን ንያ ያስፈልጋል። ንያ ከሌለው ሺ ጊዜ ብትጠልቃት በዚህ በኪናያ አትጠለቅም። ያዙት ይሄ ነገር እሺ ያዙት። ምክንያቱም ጠይቃቸዋለሁ درس ከጨረስን በኋላ እና ይሄ 11ኛው ቃዒዳ ይባላል። ያልገባው ሰው አለ? ያልገባው እጅ ያውጣ። ምክንያቱም በየቀኑ በቤተሰቦቻችን የሚከሰት ነገር ነው ይሄ ነገር። እሺ ወደ 12ኛው ቃዒዳ እንሂድና ከጨረስን በኋላ ጥያቄ ካላችሁ ኮት አድርጉት ጽፋችሁ ቆዩ። እሺ አልቃዒዳ 12 ህግ 12ኛው ህግና ደንብና ቃዒዳ ይባላል። ምን ይላል? ሁለት ቃላት ናቸው። الامور بمقاصدها العلماء جميع العلماء الامور بمقاصدها يفل مقاصد مالت ترجمو ويم دمو وناو نغرو مالت نو. لمثال لو نويت لصلاه الظهر مثلا عند نسوس كوندرس اندزي هم يلال بافاچون يا ميادرغوالو نويت صلي فرض صلاه الظهر الله اكبر لا የሚሰገደው 10 ነው። የሚሰገደው 30 10 ነው። لكن እሱ ምን ይላል? اصلي فرض صلاه الظهر ይላል። በመላሱ الظهر عليه የሚሰገደው ግን 10 ነው። መጀመሪያ በመላስ ማለት ቢድዓ ነው ብለናል። ግን በልቡ ቢያስብም መጣና ዙህር ሰግዳለሁ ብሎ ንያ አድርጎ الله اكبر አለ። ግን እንትኑ ዙህር አይደለም 10 ነው። እና ملاسو ስለተሳሳተ قصدنا من منناው قصد ማለት የውስጥ ልቡ ምንድነው የሚለው 10 ለመስገድ ብሎ ዙህር አለ በአፉ። ስለዚህ ንያው ለ10 ነው የሚሆነው። ምክንያቱም ملاسو ነው የተሳሳተው እንጂ እሱ አስለን ከቤቱ ሲወጣ 10 ለመስገድ ነው የመጣ ግን ዙህር ብሎ ነየተ። እና የملاس ወለምታ ነው ይሄ ነገር አንቀበለው። የምንቀበለው ምንድነው? ሰላቱ ሰሂህ ነው እንላለን። ምክንያቱም ወቅቱ 10 ነው። ስለዚህ الامور بمقاصدها مقاصد ማለት በዛ በመታስበው በመትነይተው ነው እንጂ በመትለው አይደለም። ይሄ ነው مثال اخر ሌላ ምሳሌ ልስጣችሁ። لو قتل رجل رجلا كواس يتጫወቱ ኳስ እመታለሁ ብሎ በእግሩ አርጎ ሁለት አይኑ ቢያጠፋ ወይ ቢገድለው ለዛ ለተጫዋቹ እግሩ ከፍ አርጎ ኳስን መታለሁ ብሎ በቃ በእግሩ አርጎ ጭንቅላቱን መታው ሞተ። እሺ ምን እናደርጋለን? አንወጀለው ነው አይወጀ አይወነጀልም አይወነጀልም። ምክንያቱም መቅሰድ የለውም ሊገድለው ብሎ አይደለም ያሰበው ኳስ ለመጫወት ነው ያደረገው እንጂ እሱ ሊገለው ብሎ ምን እንዲያም ጓደኞች ናቸው። ላኪን ኳስ ሲጫወቱ በእግሩ አርጎ ሁለት አይኑ አጠፋው ወይም ገደለው። اذا نقول الامور بمقاصدها የተደረገው ድርጊት በንያውና በሐሳቡና ያኒ በሚያስበው ነገር ነው እንጂ በሚያደርገው አይደለም። ولكن قالوا في هذا إذا قتل إنسان لم يقصد ساسبو كواس جاوثاو اللوبلو كقدلو أو أينو كفسسو يعني ليس له ذنب ولكن يضمن له ولكن يضمن إيش معنى يضمن عند أينو كفسسو يعني أينو قاري كفلال طب أوكو كارلم أوكو سلال هوني الله عفو بلو ثال لكن أين يفسسو دمو أينو دفسس أهدم أنت قارون تكفلو عليه إجو كسبركو إجو تستكاكل يفلقو النقر يطفهو نقر لمثالي دنقاي وروره يسيارة ويما يسو كارو قزاز بتسبرو قن أنت يسبكو السنة للم واني دنقاي وروركو الشان لممتات نويم عند نقرنو يمكيناو قزاز بتسبر هاتي أتنيا للهم قن قزازو مكفل على اللب ما استكفل على اللب يضمن مالتي هنا قرمه الشيء تقبل بارون دموش بزي أنا تيم يسرب زو سرع له ساتك يوم الترجو نياه أنتو كذا هلا تور الجلال له قن يعني أتكت أم ولكن يتأفه هنا قر قن تكفل على له مكناتهم كل صوت ساس شيء يالي يم يدرجو متفسرة بزو سو ليا كسرنا بزو سو ليا ود منو نا إيه نقر نا من الان لو قتل رجل رجلا في لعب كورة لا يؤخذ أي ونجلم لكن يضمن لكن يطفى ونقر يكفل على لي خلاص الشي أسرى سوستنياو قاعدة يعني قاعدة ويمدمو انتنو حقو أنا بنا أنا بمثال ستأشوا له يوم هولث ولث مثال ستأشوا له اللي قلت بعرفناه. طيب أساس السنة من الال الاجتهاد لا ينقض بمثله اجتهاد بس ندسو مساء اجتهاد يفرسم عليه من معرفه مثلا شو سلاند نجر ولث علماء شين نجار قرالو ويم إني ننتهي سلاند نجر نكره كرالن أون إني منم أنت كقرآن كحديث مسرجة على متهم أنتم لا كقرآن كحديث منم أنت مسرجة ندل على متهم إني أستعيت تناجركو اجتهادي يعني إني اجتهاد مارث يني ثقل ويمدمو يني وساني نجركو أنت دمو يانت وساني نجرك أهون أستراكي كقرآن ويم كحديث سلللن يانت أستعيت نيانت اجتهاد ويم يانت وساني ينين وساني لمتى اي تشلم ويم لياودم اي تشلم ويم لياودك اي تشلم لك يني دمو يانتن وسانينا يانتن اجتهاد الله لياودم اي تشلم كني قاعدة نو بطم كبار نو مكنياتهم بزو بشي بيكوتر يعلماء خلافان خلافو هون بهولتنا ميكفلو دليل كان لك قرآن كسنة خلاص هولتو خلاف كذا الرجو ودزا دليل يلبتنا تقابلا يا نجر خلاص نانا سوالا يا هولتنيا وسو أستيك نانا سوالا أنفلقو مكناتهم دليل اللو ويم هولتنيا ودليل كان لو دمو لزي عندنا ودمو تقام ألن لوم أن تقابت مكناتهم دليل اللو ترتنا واجتهادنا ولكن هلتم دليل الله شو هلتم بترت يهن يهن يهن يهن بم إني بزي عينت نمي مثلاً إني بزي عينت نموسنو بلو عند عالم هلتن يا عالم دمو لا بزي هاي وسنم مكناتهم بزي موسنا لبتي لان يا هلتم اجتهاد نو وندمج اجتهاد يمتلوك قال قبات شو يعني درس اللي قبات شو هيكلم اجتهاد مالت بقلة قرتي متوسنة والثانين سلزي من دلنا من نادرقو ياندو اجتهاد ليلان لمتا ايتشلم لياودك ايتشلم انت باجتهاده انين لتقزات تشلم دليل امتا لمبركة كله دليل كلام التاقن انين انت عندنا انين براسي هدالو انت براسي هدالو مستالة رمسالة لستاتشو علماء شو اجتهاد أدرقوا تمام اجتهاد من يلالو مثال الاستاتشو ريبا يارت آغن زبالو النزا كافيروش نا يهودوش لن السوك متو يريبا وغنزب وسده لمن قد ما سريا ويم دمو بقوا دراغو طرو طرو لهزب مي بجنا لهزب فايدا يالو نقر مسرات ما سرات يبقى الشلال لن السو غنزبو لن السو كم تتولاتش والو دليل هم تاب النل والله اجتهاد نوي لهم عندو علم دمو لا أنت ريبا وكوسدك ريبا وسدها تبلو سلم يصعف به يا ريبا أتوسدو إلال ما سرجه من دنو بله والله ريبا أتوسدو سلال الله بتقللو ريبا نوسدم أولا أنت يهن نقر كوسدك اجتهاد نو كله مكناتهم دليل كقرآن سلالي لو اجتهاد نو النا قني أنت اجتهاد نين لتنبرك كنا تشلم كل سو باجتهاد ويهدى المالتنا مكناتهم أستراكي كقرآن كسنة سلالة ياندان دو عالم باجتهاد ويراسو باجتهاد يهدى السنة مكتل دمو عالمون يمكتل دمو لكن دسو إنه لمسالي بات مكتلا شو أندو تلك عالم اللون بسعودية عربية شيخ محمد صالح بن عثيمين يبالالو بس هات شو مبرب بارغنو مكتلا شو مكناتهم በጣም ወደር የሌላቸውና እኔ በኔ አስተያየትና በኔ በደንብ ከሳቸው የተማርኩት ነገር በጣም ሊቀሊቃውንት ናቸው በእንትኑ በዲን ከመጣ እና እሳቸውን ተከትዬ ሲሄድ አንዱ መጥቶ ደሞ እኔ ደሞ ሸህ አብዱል አዚዝ ኢብኑ ባዝ ነው የሚከተል ብሎ ሲለኝ እኔ እሱን አላስገድደውም እሱ ደሞ እኔን ማስገደድ የለበትም ምክንያቱም እጅቲሃድ ነው القرآن دليل اللوم كحديث دليل اللوم باجتهاد أنت إنين لمسجد جدا تتشلم يمارتنو الاجتهاد لا ينقض بمثله لا ينقض بمثله عند اجتهادك عند سؤال اجتهاد ليودك ويتشلم ليلة مثال الاستاتشو عند سو سفر تنيا اندي بالالي شعب عبد العزيز بن باز زي أقر مفتي አራትክ አን በዛ በተሳፈርኩት አገር አራትክ አን በላይ እቆያለሁ ካለ ሙሳፈር አይባልም ስለዚህ ቀስር ሰላት አይቀስርም አያሳጥርም ጀምዕም ለማረጋ አይችልም ዝም ብሎ ተራ ሰላት ነው የሚሰግደው ምክንያቱም ከአርባ ቀን ከአራትክ አን በላይ እቆያለሁ ስላለ አለ እንደገና ሌሎችም ያሉ ላ ከአስራ አምስት ቀን በላይ እቆያለሁ ካለ አለ ሌላ ደግሞ ምን አሉ ላ 15ም በአራትም በ15ም የተቀየደ አይደለም ደሊሉ አምጡልናል ደሊል የሚሰጥ ታጣና ክፍት ነው አሉ ሙሳፈር ሰፈርተኛ እስከምትባል ድረስ የፈለገውን ቀን ብትቆይ ሰላቱ ሁለት ረካዓት ሰግዳለ ከፈለክም ያኒ ጀምዕል ታርክ ይችላል ደሞ ሱና በሙሉ ሱናዎች ተዋለ ሱነት አልፈጅርና ወትር ካልሆነ በስተቀር እና የሰፈር ህግና ደንብ ተጠቀምበታለ ስለዚህ የሰፈር ህግና ደንብ መከተሉ ዑለማዎቹ በሶስት ተከፈሉ አራት ቀን የሚሉ 15 ቀን የሚሉ ከላስ ክፍት ነው የሚሉ አሉ አሁን ደሊል አምጣ ብትላቸው የራሳቸውን የተማሩትና ካንዳንድ ሐዲሶችና ቁርአን ያዋጡት ነው ስለዚህ ያኒ እጅቲሃድ ይባላል እና አንዱ አንዱን ሊያንበረከክ ወይም ደግሞ የኔን ውሰድ ብሎ ሊያስገድድ አይችልም ተግባባን ወንድሞች ወይስ አይገባችሁ ምን ነው ዝም ማላችሁ ዝም እኮ በጣም እንት ነው እሺ ገባችሁ አይደለም ቆንጆ ያቱም አው ብለዋል አው ማለት እኮ ነአም ገብቶናል ማለት ነው እሺ القاعده الرابعه عشر اسراراتኛው መሰሰው ምን ይላል ሶስት ቃላት ናቸው ምክንያቱም ሰሶች በሙሉ አረፍተ ነገሮች ምናምን አይደለም ሶስት አራት ቃላት ብቻ ናቸው يقول الضرورات تبيح المحظورات አሉ ይሄ ነው قاعده الضرورات تبيح المحظورات تلك النا يديناتشن قماش يتبالون تنو يبتعم تلك نقر يازنو نقر الضرورات تبيح المحظورات عندو بتعام اسفلاقي نقر كهوني كهيوته قايت يازن نقر كهوني بمولو حرام ينبرو حلالي هون عندو تقبابان بتعام كهيوته قايت يازن نقر كهوني انقري حرام نو ثبلو هيوتنا تسلفم حرام نو ثبلو تلق قدات اندود كبات ترقب وكناتم الضرورات اسفلاقي لهيوتي هونو حرام ينبرو تبيح المحظورات مالت كل ينبرو يعني ناس يادرقوال تمام لمثالي لستاشو عند سو بتقام تربو بقى لموت اجوست مالتنا يمي بلاو عطا انا لموت سيقرب انقديه يمي بلا يلم بس يبسبسي يا اهيا سقالي يا جماعة يبسبسي من الشرع زنبله كموت يا أهيا سقابلا بل واجبنا ونتبلان له على المكياتهم هيوت ما تفات بتقام كل كلنا سلزي الضرورات ضرورة ما الزي لا ضرورة من ما تنو هيوتهن ما دان أسفل لقي سلهونة حرام ينبلو حلالي هونال لمثال عندك اندال كواتشو عندي تهتاتشن بالوا منالات تكشفش حجاب الفلقم اجر لبسارقش كفيتشن كفتش بقى اندزينو مفلقو حجاب اندات تارقيالات طيب حجاب واجب نو عالتشو فرض نو حجاب عالتشو لا حجاب الفلقم بلو كفيتوا بقى منطقو يوطع الحجابو كذا وهلا دمو من على حجاب كذا الرقش باسبورت وسجي exit without entry بيه مثال لهنا كذي ودا اگر ابار زند متقرينو ما رقش علات هون فرشنا وديني دولتش والله الكوات بقى انيا قال له نا كتبا كذي اگر كتبررش اذا اگر هدا من دمتون قال له راسو دينون تطفالج بدينو ممكن تكفرالج ببسچتنا بنندت يمتا منالكوات السو باللبت بوتا كشافي يفلقون سو يعيش ذنبو سو يچانبت اللسو مكنياتهم الضرورات تبيح المحظورات اسفلقي نقر كي وقته قاية تيازة كي وقته قاية تيازة كوني حرام ينبرو حلالي هنا اهون في ثوان كشفا تقلت ألم هاد حرام ينبرو كالذات اللكي هونو لهيوتوا مياسقا نقر سلتكستي حرام ينبرو حلالي هوننا في ثوان كفتات هيدالج طيب للا مثال لستاتشو نبي محمد سدبي لهالالو من تلالاتشو نبي محمد سدب ويم النقد لهالالو السدب ما يبالم جاهل بتشان وندزي هم لو نجي عالم كهونه خلاص بلبيه قط بلو نبيون بتعام نو موداتشو ديو محمد رسول الله بي امن الله يعني كما موت لمدان من دون متفلقو مجنون نو بل تلالنا نبيو مجنون نو تلاله يه نجر دليل الله اندالكواتشو عمار بن ياسر عذبوه بزونو عذاب يدرقوت حتى اسات ارغو راسون سيقاتلو تصغرو بمود تقاتلنا كذا نبياتين سيالفو يا رسول الله باسات اقاتلوين بكرماج قرفوين بسنسلت ارغو اسات اموقو بزاب اقاتلوين منم يقربين يلم بقى مموت بيتشا نو يقرينا نبيون سدبالوين بالله كفر علوين من لا رجالاتشو قالوت نبياتشن صلى الله عليه وسلم ان دفلك سبيح المحظورات يعني هو تمادان በጣም አስፈላጊ ስለሆነ حرام የነበረው ነብዩን መስደብ حلال ሆኖልሃልና በላሉትና ከዛ እሳት በጣም እንትኑ እሳት እሳት ይቃጠል ነበር ራሱ በጣም ሙቅና ነቢያችን ሳሰለብ እጃቸው በራሱ ላይ አስቀምጠው ምናሉት ያ ናሩ ኩኒ በርደን ወሰላማን አላ አማር ኢብኑ ያስራሉትና ቀዝቀዛለውና ያ የተቃጠለው በእሳት በሙሉ ማሻአላህ ቀዝቀዛ ነገር ተሰማውና ህመሙና በሽታው ሄደለት ማለት ነው። ላኪን ተመለሰና መሐመድ መጅኑን ነው እብድ ነው በል ሲሉት እብድ ነው ይላል خلاص ተፈቀደለት እኮ። ስለዚህ አደሩራት ቱቢሁ المحظورات يعني اسفلاقي ነገርኩ حرام የነበረው የነበረው حلال ይሆንልሃል እንላለን። እሺ ንቀጥልና القاعده حق من هلال الواجب لا يترك الا لواجب الواجب لا يترك الا لواجب سبحان الله لك كنو عند واجب لما تو كفلك اندسو عينت واجب متونو ميا فرسو انجي واجبنا فرض قديتا ما رجع لبه لكن فرضنا واجبو للا فرضنا واجب متو ليا فرسو تشلال سنه متو كن ليا فرسو تشلال مثال لستاچو አንተ እየሰገድክ እየሰገድክ እናትህ ያ አብዱ ና እፈልጋል እፈልጋለሁ አለች እናቱ ምን ያደርጋል ማን ነገረኛል ወንድሞች ተመረናል ይሄ ነገር እኮ አብዱ እፈልጋለሁ ና እየሰገደ መልስ የሚያቃለ ወንድሞች እሺ ኑር ጀና ማይክ ፍሪ ሰላም አለይኩም እየሰገደ ና ያለችው አይ ተሳስቼ እንደው ዶሮቹን አብላ ያለችው ነው ማስታውሰው ኡስታዝ አንተ እርሶ የጠየቁት ሌላ ጥያቄ ነው መሰለኝ እሱ ነው መልሰው እንዳላምታታ ኡስታዝ እሱን አይደለም ነው ኦኬ ሰላም አለይኩም درسه دمزه درسه اش خير استاذ صلاته واجب كهونه صلاته واجب كهونه صلاتون يجرسال صلاته سنه كهونه كن صلاتون اقوارطو اناتو ود تراچبت يهدال انغدي لغزي سماوات ين والله اعلم مايك فري اي نعم አቡ ሪዳት ልክ ነው ይሄ ነው መልሱ ፈርድ የሚሰግድ ከሆነ ፈርዱ ትቶ ወደ ፈርድ አይሄድም ሱና የሚሰግድ ከሆነ ግን ፈርዱ ሱናን ያፈርሳል ፈርዱ የእናቱ ጥሪ ፈርድ ነው የሚሰግደው ሱና ነው ያ የእናቱ ጥሪ ፈርድ የሆነው ሱናን ያፈርሳል ሰላቱን ትቶ ይሄዳል فرض يسجد جن نعم ود انتو ود فرض لهد اي تشلم نعم طيب لمس ليلى مثالي عندي سيت لما تصوم تفلقالك عندي سيت بالي الله سيت نتش سنيونا حمص لما تصوم تشلال تفلقالك بالوا جن اتصومي مالك አሁን ምንድነው ምታረገው ጾሙ ሱና ስለሆነ የባልዋ ፈርድ ስለሆነ ተዛዙ ጾም መጾም የለባትም ረመዳን ካልሆነ በስተቀር ረመዳን ከሆነ አልዋጅብ ላ ይትረኩ ኢላ ሊዋጅብ ማለት يعني ረመዳን ከሆነ ረመዳንን መጾም አለባት ምክንያቱም የአላህ ሐቅ ነው እሱ የአላህ ሐቅ የባል ሐቅ ይቀድማልና ረመዳን ከሆነ አትጾምም ካላት እንቢ ነው የምትለው ሱና ከሆነ ግን ሰኞ ሐሙስ ምናምን እንደዚህ ከሆነ ግን بقى مصوم يلباتم انلالن تمتنع الا اذا كان رمضان له مثال لا مثال لستاچو امراه تتعلم علم الحال بتام يمياسفلغات علم يتعلمش نتش كبيت وقتات علم تتعلمالچ مكناتهم بالوا استمرات ببال راسو جهل نو استماري امطالات ببال አልችልም አለ እሺ ወደ ትምርት ቤት ወሰዳት ብትል አልችልም አለ ራስዋ ወጣችና علم ለመውሰድ ወጣች بالوا አተጅም አላት የبالوا ትእዛዝ ፈርድ ነው ፈርድ አይደለም ወንድሞች የبالوا ትእዛዝ ፈርድ ነው ፈርድ አይደለም መልሱ ፈርድ ነው አይደለም እሺ ግን የነቢያችን ትእዛዝ አለ ምን የሚል طلب العلم فريضه على كل مسلم عند سو መማር አለበት ሁሉ ሰው ሴት ይማሩ ፈርድ ነው አሉ አሁን ምን እናደርጋለን የነቢያችን ትእዛዝ እንወስድና የባልየው ትእዛዝ ውድቅ ይሆናል ምክንያቱም واجب لمادرق يكلكلات سلوهوني لا انلوالن طالب العلم واجب نو يانتن واجب نو ودمريت منتلو انجي يسوا انتن ينبياتشن ادلن قن السوا لما ماري هيدشو يما اسفل لقاتم هرتنو قرآن تفسير قرآن تفسير اسفل لقاتم يما اسفل لقات سلا سلاتوا سلا سياموا سلا حيد سلا نفاس سلوذو الدرارق سلحج اندزي اسفل لقى تمرت لممارك هنا يسون تئزاز ودكي هنا قن يما اسفل لقات علم كهنا قن لا ان لا تعلن مكنياتهم نبيات جنيالو طلبوا العلم فريضة يعني يما اسفل لقات لعبادوا يما اسفل لقات علم بيتشانو بلن بلوا تاقس ويما استماريام تقلات ويما استمرات ወይም ደሞ ወደ ትምርት ቤት ወስደህ አስተምራት ብለን እንቢ ካለ እሷ ገፍትራ ሄዳ ዒልም ለመውሰድ ወደ ሼኾች ከሄደች አትወነጀልም ምክንያቱም ዒልም መውሰድ ፈርድ ስለሆነ እንላለን እሺ አልቃዒዳ ሳድሰ አሽራ 16ኛው ምሰሶ በደንብ ተመልከቱት ለዒባዳችን ይጠቅማል ምን አሉ ኩሉ ሸይን ተኻፉሁ ተፍሩ ሚንሁ ሁሉ የምትፈራው ነገር ከሱ ተሸሻለ تمام عد الله تخافه فتفر اليه كالله بستقر ليلى بمول فطرت كفرهو كسو تششالة الله كن كفرهو ودسو نو متششو اي قاعده نو اي اندمسسو نو وسدوت كل شيء تخافه تفر منه ولكن الله تخافه فتفر اليه كالله ششتهيت نو متهدو يمتهدبت يلمنا كسو ششته ودسو نو متهدو سو جن بطعم كفرهو ششته ودليلا نو متهدو انا مثال لستاتشو نين كل شيء تخافه تفر منه ولكن الله سبحانه وتعالى تخافه فتفر اليه عند دعاء لي نبياتنا ما يدرغوت دعاء تلك مثالي نوسو من يلالو اللهم لا ملجا ولا منجا منك الا اليك كانتن مشش كانتن مدبك اي تشالم الا مدبك كونه ود انت نو مدبقو مشش كونه ود انت نو مششو اللهم اني اعوذ برضاك من سخطك يا ربي يعني بزا ودته ودي قطه اتقاله قطه قطه بتام سيته قطه بين بزا ودته ارجنت لالو وبمعافاتك من عقوبتك وبك منك بانت ارجي كانت اششالهنا ودانت معناته انت تقطه بين كهونه بانت ارجي ود دعاء درغنا ነበር ነቢያችን ሳሰለም ደሞ ሌላ ሌላ ደሞ ምን አለ የቁ አንዱ ዱዓ ሲያደርግ ምን አደረገ ታቃላችሁ يقول يا ربي كذنبيك وانجلي يبلطال ان كان لا يرجوك الا محسن طرو سري بغو سري بتشا كانت تسفى ميادرك كونه فبما እነዛ ወንጀለኞችና ሙጅሪሞች ፋሲቆች ወደ አንተ ተጠግተው اللهم ارحمنا بلوك رحمتك ወርድክባቸው እነዛ ወንጀለኞች ሲሰክሩና ሲዝሙት ሲያደርጉ የሚሉስ ወዴት ሄዱ ወዴት ሄደው እንትን ድክመታቸው ይግለጹ አንተም ቢካልካቸው በል ያ ረቢ አንተ ነህ እንጂ የደካሞችና የወንጀሮች ጌታ አንተ ነህ እንጂ ان كان لا يرجوك الا محسن يعني ان ذا احسان يميادرغونا طرو طرو دغوج هون سوچ كانت تسفار غودا انت يمتقو انسو بيتشا كهونو فبمن يلوذ ويستجير المجرم نذا مجرموچس ودت لتقونو ادعوك ربي كما امرت تضرعا فاذا رددت يدي فمن ذا يرحم انت اجناسچي باك غيتاي وانجلن مارنجسل እንቢ ብለህ እጄን ገፍትረህ ከመለስከው የት ሄጄ ነው የምለምነው እንጂ ከየት ነው የምለምነው ማንን ነው የምለምነው ይህ ምን ማለት ነው ሁሉ ይህን ዱዓ ሸሽቼ ካንተ ከሸሸሁት ወደ አንተ ነው የምጠጋው እንጂ ወዴት ልሂድ አሁን ከአላህ ሸሽተህ የት ነው የሚካሄደው ወንድሞች ወደ ነብዩ ትጠጋለህ ወላ ወደ አቡበከር ወላ ወደ ዑመር ምን ያደርጉልሃል ፍጥረቶች ናቸው ስለዚህ አፊሩ منك اليك እና መሰሰው ምን ይላል كل شيء تخافه تفر منه ولكن الله تخافه فتفر اليه عد الله كالله بستقر قال النبي صلى الله عليه وسلم ان لله 100 رحمه الله مخلوقوچን سيخلق جمرو 100 ረህማ አለው ለፍጥረቶች ብሎ የወሰናቸው 100 ረህማ እዝነት አለው አንዘለ ሚንሃ ረህመተ ዋሂዳ ወደ ህዝቡና ወደ መخلوቃቹ ወደ ፍጥረቶቹ በሙሉ ያወርዳት ከነዚህ 100 አንዲት ረህማ ብቻ ነው የወረደችው ሱብሃንአላህ 99 ሽ አለ ይዘዋል አላህ ይዘት ቁጭ አለ አላ ወርደው እነሱ ቢወርዱማ አንድ ወንጀል እንኳን አታገኝም እዚህ አዱንያ አንድ የሚያለቅስም ሰው አታገኝም اذا انزل منها رحمه واحده نعم بين الجن والانس والبهائم ይቺ አንድ ትረህማ ጅኖች በዛ ይረሐማሉ ሰዎች በዛ ይረሐማሉ بهائم يعني እንስሳ ደሞ በዛ الواحده من ال100 ከነዛ 100 ረህማዎች ባንድ ብቻ ነው አሁን እናት ለልጁ ጡት የምትሰጠው በዛች ረህማ ነው እንስሳ ያቺ ነብር ለምሳሌ ሰው ፈጅታ የምትውለው አንበሳው ራሱ ስንት ሰው ገድሎ የሚውለው ለልጆቿ ግን ብዙ ረህማ ወጭ ዚላይ እዝነት የሚባለው ነገር ከሰው በሰው መሐከል ያለው ከዛ አላህ ካወረደው አንዲት ረህማ ብቻ عطفونا وبها يترحمونا وبها بهل فطرات بقاچو وسعت نعم لمثاله ان انت تاقلاچو وندموچ አንዱ አል አንዱ በጣም እንት ነው ኃይለኛ ሰው ነውና 99 ሰው ገደለ ከዛ ወንጀል ነው ብሎ ሲያስፈራሩት ወደ አንድ ዓለም የሚባለው አብድ አብድ ነው ወደዛ ሄደና እባክህ እኔ 99 ሰው ገደልኩ ተባ ብል አላህ ይቀበለኛል አለው እንዴ አሬ አንተ ደሞ ዘወር በል 99 ሰው ፈጅተህ ደሞ አሁን ተባ ሊቀበልልህ ነው ተው ዘወር በል አለውና መቶኛ ብሎ ራሱን ቆረጠውና ሞቶ መቶ በመቶ ሆኗል እንግዲህ መቶ ሰው ገደለ ማለት ነው ወደ ዓለም ሲሄድ ምናለው አረ እባክህ ባንተና በአላህ መሐከል ማን አለ ኢንሻአላህ ሺ ሰው ብትገድልም አላህ ተውባ ካለ ታካልከው አላህ ይቀበለዋል ብሎ ሲነግረው خلاص አላህ ሱብሃነ ወተዓላ ግን ምን አለው አላህ ተውባ ሊልህ ይችላል ተውባ ካልክ ግን ከዚህ አገር ልቀቀለው ከዚህ አገር በጣም መጥፎ የምትሰራበት አገር ነውና ተውና ወደ ሌላ አገር ሄድ አለው ወደ ሌላ አገር ሲሄድ በመንገድ ሞተና ከዛ መሬቱን ቢለኩ ለካ ወደዛ አገር ቀረበችና አላህ ሱብሃነ ወተዓላ ወደ ጀና ወሰደው ማለት ነው اذا وانت لم انت اهون 99 ሰው አለ የገደለ ሰው የለም ከናንተ 99 ሰው የገደለ የለንም አይደለም እንዴ ስለዚህ 99 ሰው የገደለ እንኳን የአላህ ረህመት ይበቃው እኛማ አንድ ሰው ያልገደልን የአላህ ረህመትማ በጣም ሰፊ ነው ለኛ ለማለት ነው የፈለኩት يقول سبحانه وتعالى قل يا عبادي الذين اسرفوا على انفسهم لا تقنطوا من رحمة الله لا تقنطوا من رحمة الله كرحمة الله رحمة تسفات تقرطوا كفتنوا يفلقوا سو بتقدل يفلقوا سو تنبتل الله يمرها كذا كقدل كاتشو سو شاستارك إن شاء الله الله سبحانه وتعالى يمرها لا تسفات تقرط إلى إن الله يغفر الذنوب جميعا إنه هو الغفور الرحيم عليه إشي القاعدة السابعة عشرة أسرى سبعة تنياو مسسو بتام أسفل لقي مسسو نوي بتال بتالي نزا فراجوش ناقادي وش بدن بنو ميتك أموتي نقر من إلال البينة على المدعي واليمين على من أنكر ينو البينة على المدعي واليمين على من أنكر كساش الناتة كساش متو أدلم አሁን አንድ ሰው ምን ይላል እኔ ይሄን ሰው የው ገንዘቤ በላ ይላል ገንዘቤ ወስዶ አልሰጥም አለ ሁለተኛው ምን አለ እኔ ምንም ማለት ገንዘብ አልወሰድኩም እንዴው ማላቆም ይሄ ሰው የው ይላል አሁን ወደ ህግን መለስ አልበይና ማስረጃ ማለት ይልበይና دليل ማስረጃ ለዛ ገንዘቤ ተወሰደብኝ ያለው ማስረጃ አምጣ ይባላል አረ ማስረጃ የለኝም ካለ خلاص ማስረጃ ከሌለ ሄድና አናቀም አይሉትም ላ ለዛ ለተከሳሹ ገንዘቡ እንዳልወሰድክ ያልወሰድክ ከሆነ ማል ይሉታል አይልም ደስ ይላል እንጂ ለምሳሌ አቡ አኒስ እና ዙበር ሀንድረት ተጣሉ አቡ አኒስ መጣና ዙበር ሀንድረት አንድ 5000 አበድሬው ነበር አሁን ካደኝ አልመልስም አለኝ ብሎ ይከሳል ፈራጁ ምን ያደርጋል 5000 ብር እንዳበደርከው ማስረጃ አቅርብ ይልሃል ምስክሮች አቅርብ ይልሃል والله ጌታ እኔ ምስክሮች አልነበረኝም እኔ በእምነት ነው የሰጠሁት ይላል خلاص እንግዲህ ማስረጃ ከሌለ ዘወር በል ሂድና ሌላ ዳኛ ፈልግ እንጂ እኔ አይልም እንደዚህ لا ولاتو نو ابدرو مسرجانا مسكر يللو ليهون يشلال كن اونت ابدروال طيب كنتو يهد لا لزاله تبدرونا يكاده مال تلواله والله العظيم الذي لا اله الا هو يزي سويو غنزب الوسدكم بلو كماله خلاص ولتم يهدالو مكنياتهم يا انداي كفل ملوال يا دمو مسرجاس يللو تشنفوال انا اندزي نو قاعده نتشي من تلالچ البينا مسرجا على المدعي لكساشو مسرجا بلن طيقوالن يلنيم كاله واليمين يمين معنات ما لا معنات نو واليمين اليمين على العلم انكر قالو يا لو دمو يكادو تلك ما لا مال نلوالن انقدي ويولت وشتو واشتو كمالي والله هلو نقر تقرطه بتام تقرطه يوم القيامة اشي لمسالي للمسالي استاتشو قالت بتام بزومي كسته نقر نوهي نقر بلنا مستثت قالوا انا طلقني قالتشو تمام طلقت انت طالق قالت طلق يا شان لهالا كذا بوهالا كان سامنت بوهالا متو كسوال يتنيا سيفلق بالي ادلهم طلق كاين تلوالش الطلقكم طلق كاين الطلقكم يي نغر بزو بزو بزو غيزي بالتليفون يمطا ودني ሁለቱም ወደ ቃድ ይሄዳሉ ምንድነው ምንድነው ይሄን شو ይላታል ይህ ሰውየው ጠልቆኝ ሲያበቃ መጥቶ ከኔ ጋር ሊተኛ ይፈልጋል አንተስ ምን ትላለህ አልጠለቅኩም طيب አንዱ ጠልቀ እሱ አልጠለቅኩም ይላል እሷ ደግሞ ጠልቀ ትላለች አሁን ማስረጃ አምጪ ይሏታል እሷ እሱ አይደለም ከሳሽዋ እንደ ጠለቀሽ ምስክራለሽ ወይ ወይም በጽሁፍ ሰጠሽ ወይ ምን ምልክት አለን ምንድነው ማስረጃሽ እኔ ምልክት የለኝም ምስክርም የለኝም ጽሁፍም የለኝም ምሳይ የበላን ሁለታችን ጠልቀሻለሁ ብሎኛል አለች ወነቷ ነው ጠልቋል ሊሆን ይችላል لا ስለዚህ ምን ይላል خلاص እንግዲህ ማስረጃ ከሌለሽ ሄጅና አንቺ በቃ እንደዚህ ሚስቱ ነሽ አይባልም የሷ ደግሞ ክብር ይሰጣታል ትምያ مالي الى واتال تمنالك والله الذي رفع السماوات والارض والله العظيم قالك اني قالك ازي لاي طلاقو يودقال مكنياتهم يعني سدومال طلقكم قالي ازي لاي بتام يفراجو استايت نطبقالن مكنياتهم انيا قرط ارغن تطلقشال اتطلق منامن انلم مكنياتهم اتطلقكم بلو السو يعني مالي السؤال ما سرجع يلاتم سلازي الزيه لاي منلو لكساشو ما سرجع اسفل لقوال كليلو تكساشو يمرال يميلو هق بدن بالنيو ان شاء الله طيب القاعدة الثامنة عشرة اسراس من تنيو قاعدة من الال ما لا يتم الواجب إلا به فهو واجب ما لا يتم الواجب إلا به فهو واجب عند واجب ويم عند فرض على الزيه نقر واجبو يما يقنج كهانه يه نقر واجبنو منو نو يه نقر مثال لستاتشوني عند نقر اللي واجبنو تلو الله لمن واجب هوني مكنياتهم يا عبادة على الزيه سلما يهون يه نقر واجبنو يبالا مثال لستاتشو وضوء مارق منو واجب عدل لم وضوء مارقو السو عدل واجب لكن واجب صلاه وانك صلاه واجب على وضوء سلم ما تهون وضوء واجب هونوال انجي وضوء لراس عدل واجب هونو صلاه على وضوء واجب سلهونه سلم ما هون اهون دمو وضوء واجب يهونال لمن واجب هونو وضوء صلاه لماغنيت لماسغنيت نو انجي وضوء عدل لمنتنو للا مثال استاتشو ولي امر اسفل لكم اصلا لكن نكاح على ولي امر سلم ما يهون ولي امر واجب هونوال مكنياتهم نكاح واجب هونو نكاح تككل اندي هون يا ولي امر مقنيت هاللبت اشي للا مثال لتسطو تشلالاتشو بزو مثال لتسطو تشلالو قزين دال وسط دلالاتشو نجي عند نجر لمثالي حج واجب نو ود حج بمكنا مهد ولا باجر مهد كن واجب ادلم المهم حج نو واجب كن على مهد وحج حج اللي يجن سلم ما يتشل كاغر ود حج مهد فرض هنا مهد نو فرض لا حج نو فرض طيب حج بتشانا رقم اندي تارغال قال هيدك مهد واجب هنا المكنياتهم قال هيدك يعني يا حج واجبو سلم ما يغني معناتنو حج بادميه بمولو عند غزي حج فرض نو فرضو كن كاغره تنسته ود مكه ستهد نو اذا كاغر ود مكه مهدو واجب يهونال مكنياتهم حجون واجبو حجون تككل اندياركس لفلق المالتنو. طيب ليلا مسالي بزو مسالي نسات لتشلال لون دموج جزين لان ناتفا بزو نقرار لي نا السوس كالتقنية واجبو ليقنج سلم ما يتشل الشي. ليلا قاعدة أسرازت أنه قاعدة الإسلام والتوبة والحج يجبان يجب ما قبله قاعدة روية اسلمنا أن توبة أن حج مبرور أن زي سوست يفلقون ونجل تلك أمت النشم ونجل وشكالو تب تب تب تب تب أرقو أن تهند ولد كم يسكروا سوستنا تشو من دنا تشو حجنا الله تقبله حج ولتنيا كريستيانو يمكافر نورو كسلمي توبة نصوحة تلك توبة الله توبة كتقبلو النزي صوست تنانش نقورو شاد اللهم يميسرزو بل بمول وانجل يتبالو نقر ترق رق قرقو الله سبحانه وتعالى انتني لان ما يتنو الشي سنتون ويه صوستنا تشو النزي بتقام بتقام يعني وانجلو تشن يمياتبو صوستنا تشو يلالو يمجرشو قاعدة يزاري يمجرشو ثلاثة جدهن جد وهزلهن جد صوستنا قرو تشالو يافزك يكالتك يتشعوتك يساك بلبه غال تكوتر نقر بملاسبة تلو يودك اللو بقبر يهون اللو تككل يهون اللو يؤنت يهون اللو يكالتك بتلاتشوم يؤنت يهون اللو صوستهم نبياتشن يتناقروا واتشونو علماتشم يتسمى مبتناتشو ثلاثة جدهن جد وهزلهن جد صوستنا قروا تشالو بأونت بلبه كالكاتشو كادركاتشو ويم دمو يكالت كالكاتشو يؤنت يهون اللو النكاح والطلاق والرجعة أنت أبو أنيس أنتن إهتن ستأني لهاللو داريني لهاللو كاكا بلو يسكالنا كنقا يافيزن منامن دي منام بلو ساتي تشهاللو إهتي كالين خلاص نكاحو ثممي ولا تشهود كسمو مهرو ستأثارنا كذا اقلل كوي نبركو كالي تكباي النتي اللو لجتوا مستيهونج مقلد مساك ما شوف يمايك أبالو سوستنا تشوك مستهلك إن يساك تقلك إيش الله وكالك يساك يتجاوت كت تقلك عليك أرى على السبك ثم كلا السبك وبك الله السبوان طيب يتقلك سيدهم رجع بيا الله وكالك تيافز كنا ينتن يساك رجعت هنا لك بات فلقم أنت سواء بات فلقم رجع بيا الله بمالت يساك كنا يلبي على هنا بهنم لجتوات ملسا لك النزيهنا تشو يزاري تمرتاتشن سالا بزار لاتشو مكرياتهم كركر مارغا اللبن بالنزيه يس أفتشو كهونا تشو كوتر النزيه النزيه بيهون كوتر النزيه القبانيم كوتر النزيه انتنيالن لاند قماش ساعت دمو بنكرا كربت كونجوي هنا إن شاء الله أهون لن أنت مايك ستقال له مايك فري ለሞት የሚያደርሰን አሁን ለምሳሌ ያለፈው ጊዜ ያው መደጋገም አይሁንና በሬዲዮ ብላል እንደሰማነው ለእንትን ተብሎ ያው ያለፈው ሁለት ሳምንት ፍራይዴ ላይ የተቀደው ቅጅ ላይ አለ እንደዛ ተስተግሯቸው ተሰሩት ሰዎች መደብደብ እንደደረሰባቸው ስለአወቁ እነሱ አብዛኛው ሰው ሲወጣ የተወሰኑ ሰገዱ ሰላተል ጀናዛ በየተናገረ ነበር እነዚህ ሰዎች አሁን ይሄን ድብደባውን ፈርተው ሊሆን ይችላል አሁን እነዚህ ሰዎችን የሚያጠቃልላል ወይስ ለሞት የሚያቀርብ ብቻ ሲሆን ነው እንደዚህ አይነት መጠቀም የሚችሉት? ይሄን ቢያብራሩልኝ። አሰላሙ አለይኩም። እሺ ኑርጀና መጀመሪያ ኦዲዮ ከሆነ ብታሰምን በጣም ደስ ይለኝ ነበር ብንሰማው ኦዲዮ ከሆነ። እሺ ጽሁፍ ከሆነም ብታነብልን ጥሩ ነው ምክንያቱም ሰው ዝም ብሎ ከሚለፈልፍ ከሚናገር ከምን يعني كم ياوكو من نقر اللبت عند هل التنيا نقر هقوكو موتا دلم يالو الضرورات ضروري انا اسفل لاقي نقر لان يا ضروري هونو لانش ضروري لا هوني تشلال ላንቺ ضروري ሆነው ለኡሙ ሲሃም ضروري ላይሆን ይችላል አስፈላጊና አስጊ ሆኖ ነገር ሲመጣ እና حرام የነበረው حلال ይሆናል እንጂ ሞት አይደለም ያለው الموت ይልነበር لكن الضرورات تبيح المحظورات በጣም አስፈላጊና يعني عند አደገኛ ያለው ነገር ከሆነ እሱ ለዛ حرام የነበረው حلال ያደርገዋል እና በዚህ ግምት ነው የምንወስደው ይህ ይሆናል ይሆናል ሳይሆን ያኒ አንድ ሰው በራሱ እንትን ሊል ይችላል ضروري ነው ይሄን እኮ ከህይወቴ ጋር የተያያዘ ነው ከጤናዬ ጋር የተያያዘ ነው ከሰላምና ከአማን የተያያዘ ነው ብሎ እሱ ነው የሚገምተው ናም ማይክ ፍሪ السلام عليكم ورحمه الله وبركاته يا جماعه السلام عليكم ورحمه الله وبركاته يا جماعه جزاكم الله خير استاذاتنا اني لما لات مفلقو عند سو غنزبين بلاني بلو غنزبين وسدبين بلو ود فرد بيت يهدال معناتنو كذا بوالا ياو ماسرجا الله وي بلو سيتيك ماسرجا يلو سلازي ياغنو غنزبون بلابت يتبالو سويه እንዲህ ምን ይጠየቃል ማለት ነው እና ከማለ ማስረጃ ስለሌለው ያው ክሱ ይቋረጣል ማለት ነው ቀደም እንዳሰማሩን ኡስታዝ እና ምናልባት ይሄ ለዚህ በቂ መፍትሄ ባለፈው ያስተማሩን ደግሞ ሱረቱል በቀራ ላይ ወይን ኩንቱም አላ ሰፈሪን ወለም ተጅዱ ሚለውን ሲያስተምሩን በመንገድ ላይ ሲኮን እንኳን የሚጽፍ ማስረጃ ለማንኛውም ሁለታ ማስረጃ ጻፉ ከም የሚታመን ሰው በወረቀት ጻፉ ምስክር አድርጉ ተብሎ በቁርአኑ ላይ መጥቷልና ይሄንን አንድ ላይ ከዚህ ጋር አጣክሰው ቢነግሩንስ ይሄ አላህ ሱብሃነ ወተዓላ አንድ ነገር ለሁሉ ነገር ይሄ የራሳችን ስተት ነው የሚሆነው የራሳችን ስተት ነው ማስረጃ ለማድረጋችን የራሳችን ስተት ነው የሚሆነው ምክንያቱም አላህ ሱብሃነ ወተዓላ ለዚህ መፍትሄ አበጅቶልናል ማለት ነው እቺን ነገር እቺኛን ያስተማሩንን በኔ በኩል ሐሳብ መስጠት ማብራራት በእንደዚህ አይነት መልኩ ነው ለማለት ነው ጀዛኩሙላህ ኸይር ኡስታዝ ያው ዝም ከመል ሐሳቡ እንኳን ልስጥ ብዬ ነው እቺናት ደብርት ሐሳብ ተሰጥቷት እንቻልኳትና ማይክ ፍሪ ወንድሜ አሊ ኢብኑ ሐበሻ አስተያየትና ጭማር ነው የሰጠው እንጂ ጥያቄ አይደለም አይደለም ጥያቄ አይደለም ልክ ነው ወይን ኩንቱም አላ ሰፈሪን ያለው አላህ ስብሐታላ አሪ ጻፉ በእምነት ተጻጻፉ በእምነት አትካዱ ምናምን ነው ያለው አይደለም እና አሁን እኮ ህግ እንዳለ ነው ህጉ አንተ ከሳሽ ገንዘቤ ወስዶብኛል ብለህ ከከሰስክ እሺ ማስረጃ አምጣ ገንዘብ አሁን በማንኛውም ህገ ደንብ አሁን ለምሳሌ በኢትዮጵያ ብትሄድ በሳውዲ ብትመጣ በአሜሪካ ብትሄድ አንድ ነገር ብለህ ስትከስ እሺ ማስረጃ አምጣ ነው የሚሉ እንደሰጠኸው ረሲት አምጣ ወይም ተፈራረማችሁበት ነገር አምጣ ምስክር አምጣ ይሏል ከሌለ ዝም ብለህ ከንቱ ሂድ አይሉህም በሌላ ህጎች ከንቱ ሂድ ነው የሚሉ በእስልምና ግን ላ በእስልምና ግን ማል ይሏል ለዛ ምክንያቱም ይህ ሰውየው በእውነት አበድሮት ሊሆን ይችላል ግን ምስክር ስለሌለበት ወይም በስንፍናው በቸልተኝነት ምስክር ሳያደርግ ካደረገ ኸላስ ሂድ አንለውም ለዛ ሰውየው እውነተኛ ከሆነ እኮ ሊምል ይችላል እሱ እውነት ገንዘብ ካልተበደረ የፈለገውን ነገር ቢምል ምንም ወንጀል የለውም ግን ገንዘብ በልቶ ያለ ያ ደሞ ማስረጃ በማጣቱ ተሸንፎ አይሄድም ይህ ሰውየው መማል አለበት ከማለ ብቻ ነው ነፃ የሚወጣው እንጂ ይወነጀላል ገንዘቡ ክፈል ይባላል ናም ማይክ ፍሪ ናም በነገራችን አሁን የጥያቄና መልስ ጊዜ እኮ አይደለም እኔ አሁን ከ 11ኛው እስከ 20ኛው 9 ወይም 10 ምሰሶዎች ነው የተናገርኩና በዚህ ማብራሪያ ያላችሁ ጥያቄ ያላችሁ በዛ ለምሳሌ 15ኛው እንደዚህ ይላልና እንደዚህ እንደዚህ ብላችሁ ትንሽ ሪቫይዝ ብናረጋው ነው ጥሩ ከሌላ ጥያቄ አጠይቁ በኋላ የጥያቄ በር ሲከፈት ጥያቄ ጠይቃላችሁ ኢንሻአላህ ማይክ ፍሪ المحظورات مال اسفل لاقي نجر كمتا حرام ينبره حلال هنا يهن بيشار قطولين بقى يهن نجر تردنا اهون يتدب الدبوت يمي قدات شو سوو چالو يمي قدات شو سوو چالو دبدباوكو بماتيكماتيكالي وفيزيكالي ماتيكالي اندازن بلنسو اندسو بتقام قرفوتنا لقدلوت بلو كفل لقو خلاص النجر ليلي چلال አንዳንዱ ደግሞ ገርፈው ምንም ነገር ያኒ ቢገረፍ ምንም የሚጎዳው ነገር አይደለም እዚህ ላይ አንድ ህግልና ወጣለት አንችልም ወንድም ሁላችሁም ስሙኝ እንግዲህ የተገረፉት አሁን ባንድ ስታይል ነው የተገረፉት አይደሉም ወይም ደግሞ ስገዱ ተብሎ የተገረፉት እሱ እንግዲህ ያኒ ስገድ አልሰግድም ማለት ነው ዋጅቡ እኔ ለካፍር አልሰግድም ማለት ነው ዋጅቡ ከዛ በኋላ መጥተው ደበደቡ አይደለም መደብደብ ከሆነ አልሰግድም ብለህ ድርቅ ትላለህ ደበደቡ እንደገና ድርቅ ትላለህ ግን በጣም ወደ አደገኛ ነገር ከደረሰ ልክ እንደ አማር ያማር ነገር ወሰዱት አማር እኮ ተደብድቦ ስንት ሰብር ሲያደርግና በእሳት ሲያቃጥሉትና ወደ ሞት እንትን ሲል እኮ ነው ያኔ ፍቃድ የሰጡት ነቢያችን ራሱ ቢላል ራሱ ያኔ በእሳት አቃጥሉት تلق دنگاي لبولاي اسكمطوت لكن السو من مرطه مدب مدبدبنا انتن مرطه معناته نو سلازي ازيه لاي جديتا ادلم اكو انت يعني من لبلاچو بمن لا مارني ادنگراچو الضرورات تبيح المحظورات عند عند انتن لنوسدو انچلم ياندندو سو يتقمبت انديت اندميتقمبت ካንድ ሰው ወደ አንድ ሰው ይለያል ለምሳሌ አንድ ደካማ ሰው አጥንት ብቻ ስጋ የሌለው ሰው አንድ ጥፊ ቢሰጡት ይሞታል ስለዚህ ያቺ ጥፊ እንዳይገኝ እንዳይመታ ብሎ ውሸት ቢናገር ውሸት حرام ነው ውሸት ቢናገር جائز ነው ለሱ ይበቃል ምክንያቱም እሱ በጣም ጠንካራ ሆኖ ሊጋፈጥ የማይችል ሰው ነው አንዱ ለምሳሌ በራሱ አንድ ትልቅ በሽታ አለበት ራሱ ከተመታ ወይም ራሱ ትንሽ እንቅስቃሴ ከበዛበት እብድ ይሆናል ወይም ይሞታል እና አደሩራት ቢሁ المحظورات ወንድሞች ድርቅ ብለን በአንድ አንተርጉመው እያንዳንዱ ሰው የራሱን ችግር ለማንተን ለማዳን የሚጠቀምበት ትልቅ መሳሪያ ነው እንጂ እንደዚህ ለምን ሰብራ ያደርጉም እንዴት ሰብር ያደርጋሉ የሚገድል ሰብ የሚያሞትና የሚያስገድል እንትን ከሆነ አንተ አታቀም አንተ እዛ ስለሌለ እኛ ለማወቅ አንችልም እስካሁን ድረስ እንግዲህ አልገባችሁም ማለት ነው ህጉ አደሩራት ቱቢሁ المحظورات يعني ሞት ሲመጣ ብቻ ማለት አይደለም ወንድሞች በጣም ስትቸገርና አንድ አስፈላጊ ነገር ሲከሰትብህ አስፈላጊውና ችግር ግን ከሰው ወደ ሰው ይለያል መቶ ሰዎች አምጥታችሁ ለሁሉ ይህን ህግ አርግ ልትለው አችልም አንዱ ችግር ያስበውን ላንዱ ግን ችግር ነው ላንዱ ضرورة አይደለም ሌላ ግን ضرورة ነው እና ህጉን ሰዱትና በህይወታችሁ ተጠቀሙበት የምትጠቀሙበት ደሞ እንትን ነው የተለያየ እንትን አለው እኔ እንጃ والله እንዴት እንደገባችሁ አላቅም ማን ነው በደንብ የገባው ወንድሞች እስኪ አመቱላህ ግለጽላችሁ ማይክ ፍሪ اوكي استاد عوفو بابين قدم لصلاه سيحد تمرتو اندا مدن بيي ريكورد لا سلا دركوت نو سالملسو مايك ياسكوت عوفو بابين يني طياقي استاد صلاهن بتملكته يهونال يهم مندنو انينا اهتي جماعه مسجد فلغان اندا غاطامي اهتي كني قمتو بتام يرزمان እና እኔ ነበርኩኝ አመማራው ሰላቱን። ስለዚህ እህቴ ትንሽ ፈቀቅ ብላ እንደ ወንዶቹ ጀማዓ አድርጋ ሰገደች። በኋላ ስንጨርስ ለምንድን ነው እንዲህ ተፈቃቅሽው? ይሄ እኮ የሴቶቹ አቋቋም አይደለም፣ የወንዶች ሁለት ወንድ ሲሆን አቋቋም ነው ብዬ ብጠይቃት ኢማምን መቅደም ስለሌለብኝ አንቺን እኔ ሱጁድ ስንወርድ ስለምቀድምሽ ቁመቴ ረዘም ስላለና ስለምቀድምሽ አይስተካከልም አለችኝ። ይሄ እኔን ትንሽ ግራ አጋባኝ። እንዴት ነው የሚያዩት እርሶ? ከገባሁት ልንገር። እሺ፣ እየሳቁ ነው ኡስታዝ። ማይክሮፎን እሺ። እውነት ያስቃል። አላህ ይጅዚከል ኸይር አመቱላህ። እንዴት ነው የሚያስቀው? የማሾፍ ሳይሆን ያኒ ጥሩ እንትን ነው። ያኒ እሷ ትግሏ፣ አስተያየቷ፣ ሐሳቧ በጣም ስለገረመኝ ነው የሳኩት። ምክንያቱም ይመስላል እንደዚህ ይመስላል። ቁመቷ በጣም ረጅም ስለሆነች ሱጁድ ስትወርዱ ከአንቺ በፊት ስለምትወረወር ልክ ነው እውነቷ ይመስላል። ላኪን እሱ አይደለም ዋናው ነገሩ፣ እግራችሁንና ትከሻችሁ እሱ ነው የሚታየው እንጂ በአንደኛው ሰፍ በነቢያችን ጊዜ ነቢያችን እንግዲህ ኢማም ይሆኑና በአንደኛው ሰፍ ሰይድና ዑመር የሁለት ሰው ቁመት ነበረው። ሁለት ሰይድና ዑመር ሲሄዱ አሉ ያኒ አንድ ሰው በጎናቸው ሆኖ ሲሄድ እሱ ያኔ ለምሳሌ ተቀምጠው ያሉ በእንትኑ በመሐከል ተቀምጠው ያሉ ሰይድና ዑመር እንደ ቆመ ነው የሚመስሉት፣ ሌሎቹ ደግሞ እንደ ተቀመጡ ነው የሚመስሉት። በጣም ረጅም ነበሩ፣ በጣም ረጅምና ጎበዝ። እና እንግዲህ እሳቸው ወደ ሱጁድ ሲወርዱ ከአቡበከር ስድቅ አንድ ሜትር ወደ ፊት ነው የሚሄዱ ሱጁድ ሲወርዱ ጎን ለጎን እያሉ ላኪን ፊት ይሄዳሉ ማለት ነው። እና ይህ ነገር ነው እንትን የለውም። ዋናው ነገሩ ሴቶች ሲሰግዱ ኢማሙዋ ልክ በልክ ጎን ለጎን ከነዛ ማእሞች ጎን ለጎን ነው የምትሆነው። ከሷ ጋር አንዲት ብትሆንም ወይም መቶ ቢሆንም በመሐከላቸው ሆና ጎን ለጎን ልክ አንድ ሰፍ ሆኖ ነው የሚሰግዱት። ከዛ ከነሱ ረዥሞች አሉ፣ አጭሮች አሉና እሱ በቦታው አይገባም። ዋናው ነገሩ እግራቸው ትክክል ይሆናል፣ ትከሻቸው ትክክል ይሆናል። ከዛ የርዝመት ጉዳይ አላህ የሰራው ስለሆነ ምንም ነገር እዚህ የሚገባ ነገር አይደለም። ኢንሻአላህ ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱ ኡስታዝ። እኔ ለነገሩ ያለኝ ጥያቄ ከዚህ በፊት ጠይቄው ነበር፣ ግን በመጀመሪያ ደረጃ በአላህ ኡስታዝ እንዳይቆጡኝ ይሄን ነገር ደግሜ ስለጠየኩኝ፣ ምክንያቱም ምናልባት ወይ ተናግረውትም ሊሆን ይችላል። ያው አላጋጠመኝም ብዙ ጊዜ ያው የእርሶን ሐዲስ ወይም ደግሞ የእርሶን የቁርአን ተፍሲር በጣም ነው የምከታተለው እና ካልሰማሁት ደግሞ ማለት በአካል ሁኜ ካልሰማሁት ደግሞ ኦዲዮ ላይ ሰማለሁኝ። እና እኔ አሁን ይህንን መጠየቅ የምፈልገው ለእኔም ለሌሎች አማቃቸው ሙስሊም እህቶቼና ወንድሞቼ ነው ይህን ጥያቄ የምጠይቀው። ከዚህ በፊት ጠይቄ ነበረ። በሆስፒታል ውስጥ ተቀጥረን በምንሰራበት ሰዓት ሴቶችንም ወንዶችንም እንትን ማለት እንረዳለን፣ ሽንት ቤትም ሲሄዱ እንረዳለን። ይሄ ግን ተጠይቆ ያው ክልክል ነው የሚለውን ነገር ሰምቻለሁኝ። ነገር ግን አሁን እኔ መጠየቅ የምፈልገው ነርሱ ነው በሚሰሩበት ሰዓት ብዙ ጊዜ የሴትም የወንድም የህፍረተ ገላዎች ውስጥ የህፍረተ ገላ የሚያገናኝ ስራዎች ይኖራሉ። ሰውየው መሽናት ካልቻለ ካታተር የሚባል ነገር አለ፣ እሱን ሁሉ ያስገባሉ። እና ይሄ ነገር እንዴት ይታያል? እና አሁን ይሄ በዚህ ላይ መጠየቅ የምፈልገው ጥያቄ ጭራሽ ስራው ክልክል ነው ተብሏል፣ ግን ሴቶችን ብቻ መርዳት ወይም ሴቶችን ብቻ መርዳት ይቻላል ወይ? እና ሴቶችን ብቻ ማለት ቴክ ኬር ማድረግ ይቻላል ወይ ምንም ቢከፈለውም? እና ሌላም ጥያቄዎች ነበሩኝ፣ ግን ኡስታዝ ከዚህ በፊት ስለተናገሩ አንድ ጥያቄ ብቻ ነው ቀስ በማስተናገድ የሚችለው ስላሉ ያው ሌሎችም እጆችም ስላሉ ያው ወደፊት ቀስ በቀስ ጠይቃለሁ ኢንሻአላ جزاكم الله خيرا استاذ السلام عليكم ورحمه الله وبركاته وعليكم السلام ورحمه الله وبركاته جنتي كبات يا كما يتيقشو تياكيو لعالمو ادلم كباد لما انت كباد نو حقيقه علماءچو اندي تشجر اندمياغونيو እንደሚገጥማቸው በዚህ አጋጣሚ ለነግራችሁ ይችላልሁ እናንተ ጠይቃችሁ ዞር ብላችሁ ጀርባችሁን ስለጣጣችሁ መሄድ ነው ዑለማዎች ግን በጣም እንዴት እንደሚቸገሩ ተመልከቱ እንግዲህ አሁን ይህን ጥያቄ በእውነት ለእውነት ከመለስኩት አይጥማችሁም አይዋጥላችሁም አይጥማችሁም ትንሽ ያሳዝናችኋል ግን ይሄን እንዳይሆን ብዬ ደሞ እኔ የሐቁን አንገት ጠምዝዤ የራሴን መልስ ልመልስ አልችልም ተጠይቀዋል እመልሳለሁ የምመልሰው በኪታብ በሱና ነው እንጂ የህዝቡን ችግር በማስገባት አይደለም ምክንያቱም አላህ ያቃል ይህ ዘመን እንደሚመጣ እህቴት እንደምትሰሪ ከመፈጠርሽ በፊት አላህ ያቃል ይህ ነገር على كل حال من بيه من لبل بزي ጥያቄ አንቺ የምትዩ የወንዶች ፍረተ ገላ ይሁን የሴቶች ፍረተ ገላ ይሁን ያኒ የናንተ ስራ ራሱ እንደዚህ ነው አይደለም ግን እኔ በዛ አይደለም የምጀምረው እኔ በጭንቅላታችሁ የሌለ ነገር በዛ ልጀምር ነኝ ቅርታ አድርጉልኝ ምክንያቱም አንድ ሰው በወንበር ሆኖ የዑለማዎችን እንትን የዲኑን እንትን ወክሎ በወንበር ሆኖ መልስ ለመስጠት ከፈለገ እውነት ብቻ መናገር ነው እና ይሄን ጥያቄ ከዛ በፊት ያለው ልጀምረው ራሱ የኔ እህት ራሱ እናንተ እዛ ሆናችሁ ወንዶች ያሉበት ቦታ መስራቱ ራሱ ክልክል ነው ፊትሽን ያየ ምንም ነገር ባታረግም ፍትሽ ተከፍተሽ ወንዶች የሚገቡበት የሚወጡበት እና ይሄን ቦታ ራሱ ተደባልቆ መስራት ይሄ ራሱ ክልክል ነው ይሄ አንድ ከዛ ይከተልና የሴት አውራ ሴትም ማየት የለባትም የሴት ብልት ወይም መቀመጫው ሴትም መያዝ የለባትም በእውነት አሁን አንዲት ሴት ለሌላ ሴት ብልቷ ብትይዛት حرام ነው ስለዚህ የሴት ፍረተ ገላ ማየትም ራሱ ክልክል ነው መያዙም ክልክል ነው ይሄ ሁለተኛው ደረጃ ነው ሶስተኛ ደረጃ መጀመሪያ እክትላጥ አርገ ከወንዶች የተደባለክ መስራቱ በመሰረቱ ክልክል ነው ሁለተኛ የሴት ፍረተ ገላት ማየት የሚያዝ ክልክል ነው ሶስተኛ ከፍተኛ ወንጀል የሚታሰበው ነርስ ስለሆንሽ የወንዶችም የትልቅም የትንሹም ልብሳቸውና አንሶላቸው ስትቀይሪ ምናልባት ጽዳት ካስፈለገ ብልቱን እያየሽ ወይም እያያዝሽ የምታጸድው ከሆነ ይሄ ደግሞ የትልቁ ወንጀልና በጣም የባሰ ወንጀል ነው ስለዚህ ከመጀመሪያው እስከ መጨረሻው ነርስ ሆኖ መስራት ክልክል ነው ለማለት አይቻለም እሱ አይደለም የምለው ያለሁት ከሱ የተወለደ ተግባር ግን አንዳንድ حرام አለ አንዳንድ حلال አለ አሁን حرامው እንዳልኳችሁ አሁን ነው ወንዶቹ ደሞ ይሄን ነገር ስመልስ መሰላችሁ እና ቃለው ችግራቹ አቃለው በአውሮፓ እንዴት እንደሚሰራ አቃለው እዚህ ግን እዚህ ሳውዲ አረቢያ ሀቂቀተን የሴቶች ክፍል ለብቻ ነው የወንዶች ክፍል ለብቻ ነው 90% ሴቶች ፊታቸው አይታዩም ተሸፍነው ነው የሚሄዱ ሁለተኛ ነርስ የሴቶች ነርስ ለብቻ አሉ የወንዶች እንደዚህ ስለሆነ ይሄ ግን በሱ መልክ አይደለም የምናገረው ያለው በሸርዕ መልክ ግን ወንዶችና ሴቶች اختلاط ተቃላቸው اختلاط ተደባልቀው መስራት ክልክል ነው ፊትዋን እንዲያት ክልክል ነው የሴት ብልትም ቢሆንም አውራውን ማየቷ መያዙም የሴት ቢሆንም ክልክል ነው የወንድ ከሆነ ደግሞ የባሰ ነው እና አሁን የጠየቅሽው ጥያቄ በዚህ በመልሰው ደስ ይለኛል እርምጃውና ለውጡ ግን እናንተ ነው የምታረጉት ከአላህ ጋር ተገናኙና የሚያዋጣችሁ ከአላህ ጋር ታረጋላችሁ እኔ ግን ህክሙ ብቻ ነው የምሰጣችሁ ማ ተጅድ ዓለም ያ اخዋ አንድ ዓለም አታገኝም አሁን እንዳልኩት ያልኩት ነገር ኺላፍ የሚያደርግ ሰው የለም ምክንያቱም ልክ ነው ሴት አብዛኞቹ ዑለማዎችና ቁርአንና ሱና የሚደግፈው ሰውነቷ በሙሉ አውራ ነች ሴት አንዳንድ ዑለማዎች አሉ ፊትዋና እጅዋ አውራ አይደለም የሚሉት አሉ ግን ወንድና ሴት ተደባልቀው መስራት ግን ሐላል ያለ ዓለም እስካሁን ድረስ የለም የሴት ብልት መያዝና የወንድ ብልት ወይም ሰውነቱን ማጠብ ሐላል ነው ያለ እስካሁን ድረስ ዓለም የለም አላህ እግራላችሁ አላህ መፍትሄ ይስጣችሁ አላህ የኔ መውጫ ምናምን ይስጣችሁ አላህ ስብሐ ወተዓላ የተሻለ እስላማዊ ሆኖ ስራ አንቺና ጌታሽን አላህ የሚወደው ጥቂት ደሞዝ ቢሆንም መኖሪያ የሚሆን ነገር ካገኘሽለት አዱንያ አጭር ነች አኺራ ግን መጨረሻ ስለሌለው አኺራ እንድትመርጪ ነው የምፈልገው ስለዚህ እንግዲህ እንዴት አድርጋችሁ በህይወታችሁ ለውጥ እንደምታደርጉ ለእናንተ ተዋለው حرام هنا قن إني حرام نوم ملاتشو حلال هنا حلال نوم ملاتشو مكناتهم يعني الزهلاي راسو نقرو متأمززا يسفل لقم نعم ما يكفري ነው ትክክለኛው ጥያቄ የሚሆነው አሁን ይህ ጥያቄ ጎደሎ ነው ለምን መሰላችሁ ተጋቡ አንድ ከወለደ በኋላ ጠለቃት እንደገና ከሁለት ወር በኋላ አገባት ምንድነው አገባት እሷ ብትጠየቅ ግን እንደዚህ ብላ ትጠይቅም ለምን መሰላችሁ 3 ወር አበባ መጣባት አልመጣበትም ጥያቄው አያቅም እሷ ዳይሬክት ብትጠይቀኝ 3 ወር አበባ ከመጣልሽና ከጸዳሽ ነው ያገባሽ ብዬ ብጠይቃት አው ካለችን ኒካሁ ትክክል ነው ኒካሁ ትክክል ይሆናል ላ እኔ 3 ወር አበባ አልመጣልኝም በመሐከል ነው ያገባኝ ካለች ደግሞ ከማግባቱ ይልቅ ረጅዕ ብያለሁ ብል ትክክል ይሆን ነበር ስለዚህ ጠያቂው እንደዚህ አይነት ሲከሰት ራሱ ባለቤቱና ባለጉዳዩ ቢጠይቅ በጥያቄና በመልስ ያኔ ኔጎሺየሽን በማድረግ ወይም ደግሞ እንደዚህ ክርክር በማድረግ ጥያቄው ሊጣራ ይችላል ስለዚህ አሁንም ቢሆን ለመልስ ልሰጥለት አልችልም ምክንያቱም ከሁለት ወር በኋላ ማለት 3 ወር አበባ መጥቷት ጸዳችና ከጸዳች በኋላ ነው ያገባት እንደዚህ ከሆነ ትክክል ነው ኒካሁ ላ የወር አበባ አላቅም ካለ ደግሞ ወንድማችን እሷ ራስዋ ብትጠይቅ መልስ ታገኛለች ኢንሻአላህ እንጂ ኒካህዋ ፍርስ ነው ዚና ነው ለነና አንችልም ኒካህዋ ትክክልም ለማለት አንችልም ምክንያቱም ጥያቄው ገና ስላልተጣራ ማለት ነው ማይክ ፍሪ ሰላም አለይኩም ኡስታዝ እኔ ጥያቄ የለኝም ግን ብታሰሚን ጥሩ ነው ስላሉ አሁን ላሰማዎት ወይስ እንዴት ነው ቀደም ያጠየቁትን ጥያቄ ማለት ነው ተካቱ ይሰማል አንዴ ኦኬ ኡስታዝ እኔ ወደ ኋላ ለመለሶት ነው ቀድመ ስለ ነፍስ ጉዳይ ተነግሮ ነበር ሴቶች የሴቶችን ማገሪያው በርግጥ አዎ ግን በውላዳ ጊዜ እንዴት ይሆናል ሴቶች በሚወልዱበት ሰዓት እንዴት ሊሆን ይችላል እሱም ቢያብራሩልኝ አይሰማም ኦኬ ጥያቄው ግልጽ ነው። በሚወልዱበት ሰዓት እንዴት ሊሆን ይችላል? ጀዛከላሁ ኸይራን ከተሰማ። ሰላም አለይኩም። ማይክ ፍሪ። እሺ፣ ጥያቄው በስንት ችግር ነው የተሰማው? ግን እኔ ሰምቼዋለሁ፣ ምክንያቱም በሃይስት ቮሊዩም አድርጌ ነው የሰማሁት። አላኩል ሀል ጥያቄው ግልጽ ነው። እንዲያውም ጥሩ መንገድ ነው ያመጣችው አሁን እህታችን። ይህ ዛሬ የተማርነው ህግ እዚህ ይሰራበታል። አዘሩራት ቱቢሑል ማህዙራት የሚለው እዚህ በደንብ ይሰራበታል። ሴት ይሁን ወንድ የሌላ ሰው ህፍረተ ገላ ማየቱም ክልክል ነው፣ መያዝም ክልክል ነው ብለናል። አሁን ግን የመውለድ ጉዳይ ግዴታ ግዴታ ያቺ የምታወልደው ህፍረተ ገላዋን ማየት ስላለባት እሱን መያዝ ስላለባት ሐራም የነበረው አሁን ለሱ ሐላል ይሆናል። ለዛን ነርሶች የሚያስወልዱ ለነሱ የምትወልደው ሴት ከጸጉር ራስዋ እስከ እግሯ በሙሉ ሰውነቷ ለነሱ ሐላል ይሆናል። ካስፈለገም እጃቸው በብልቷ ውስጥ አስገብተው የፈለገውን ኦፕሬሽን ለማድረግ ወላ ልጁ በራሱ ጎቶ ለማስወጣት ከተፈለገ ይህ ضروري ነው። አስፈላጊ ነገር ስለሆነ حرام የነበረው ሐላል አድርገዋል። እንዲያውም አሁን ህጉ በደንብ ያኒ ምሳሌ ያገኘው አህን ነው። ስለዚህ በወሊድ ጊዜ ምንም ትን የለውም ያኒ አውራዋን ለማየት ይቻላል ማለት ነው። ግን እዚህ ላይ በፊት የተማርነው ነገር ላስታውሳችሁ፣ አንድ አራት አምስት ደረጃ ተናግሬ ነበር ስለ መውለድ ጉዳይ። በመጀመሪያ ደረጃ የእስላም ህብረተሰብ እስላም የሆኑ ዶክተሮች ሴቶች መኖር አለባቸው፣ ግዴታ ነው ይህ ነገር። ሴቶች ዶክተሮች እስላም መኖር አለባቸው። طيب አንድ ሆስፒታል ተሄድና እህታችን እስላም የሆነችው ዶክተር ካላገኘች ሁለተኛው ምርጫ ምንድነው? ካፍራ የሆነችው ሴት ዶክተር ወደ እሷ ነው የምትሄደው፣ ወደ ወንድ አትሄድም። እሺ፣ ካፍራ የሆነችው ዶክተር ከሌለች ደግሞ ሶስተኛ ደረጃ ሙእሚን የሆነው ተቂ የሆነው ወንድ ሙስሊም ዶክተር ወደ እሱ ትሄዳለች። እሺ፣ እሱ ከሌለ ደግሞ ወደ አንድ ካፍር ወንድ እዛ ሄዳ ደግሞ ትታያለች ማለት ነው። ስለዚህ ስንት ደረጃ ናቸው? መጀመሪያ ወደ ሙስሊማ ዶክተር፣ እሷ ከሌለች ወደ ካፊራ ዶክተር፣ ሴት ለሴት ማለት ነው። እሷ ከሌለች ወደ ሙእሚኑ ዶክተር፣ እሱ ከሌለ ወደ ካፊሩ ዶክተር፣ መጨረሻ ወደ ካፊሩ ዶክተር ለመሄድ ትችላለች። እና ይህን ቅድመ ተከተል ተከትላ ትሄዳለች። ከዛ ግን ስትወልድ የፈለገውን ነገር ቢያዩዋት ምንም አይደለም። ና ማይክ ፍሪ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ማይክ ይሰማል? ማይክ ይሰማል? ሰላሙ አለይኩም። ጀዛኩሙላሁ ኸይር። ኡስታዝ፣ ይሄ ጥያቄ አሁንም በነርስ ጉዳይ ላይ ነው። አፉ በሉኝ። ዛሬ ስለ ነርስ ሆነ። ነርስና ሆም ኬር ሄልዝ ኬር የተለያየ ነው ኡስታዝ። አሁን እኛ ጋር እዚህ የሚሰሩ እህቶች አሉ፣ እቤት ውስጥ ያረጁትና ሽማግሌዎች፣ አሮጊቶች ዳይፐር ይቀይራሉ ምናምን እና በዚህ የተነሳ አንዴ የዛሬ 7 ወር 8 ወር ቶፒክ አንስተን አውርተን ነበረ እዚህ ሩም ላይ። እህቶቼ ተናደዱብኝ። ኖ ይሄ ነገር አይሆንም፣ አትስሩ፣ ሐራም ነው ከተባለ አትስሩ ስላቸው ጊዜ ሐራም መሆኑን እናውቃለን፣ ነገር ግን የስራ ጉዳይ ነው፣ ደህና ክፍያ ይከፍሉናል፣ ፕላስ ቤተሰቦቻችን እንረዳለን አሉኝ። ነው ቤተሰቦቻችን የምንረዳ እኮ ሐራም ስራ እየሰራን አይደለም ስላቸው በጣም የተናደዱብኝ ኡስታዝ። እህቶቻችን ስቲል ዚሩም ውስጥ አሉ፣ አሁን ለራሱ ማለት ነው። ሐራም ነገር እየሰራን አላህ ይቅር ይለናል ወይ የሚል ነው ጥያቄ። ጀዛኩም አላህ ኡስታዝ። ማይክ ፍሬ። ሐራም ነገር እየተሰራ ቤተሰቡን መርዳት ሐላል ነው የሚል አንድ ዓለም አታገኝም። እና አሁን የዓለሙ ፈንታ ምንድነው መሰላችሁ? አንቺ ረምላ፣ ያንቺና የኔ የመሳሰሉት ዳዕዋ የሚያደርጉ ስራቸው አንድ ነው፣ መንገር ብቻ ነው፣ መንገር ነው። ከዛ የሚሰሩ ሰዎች ከአላህ ግንኙነታቸው እስከምን ድረስ ነው ፕሮብሌማቸው ራሳቸው ይፍቱ። መንገር ግን የኛ ጉዳይ ነው። በሐራም መጥቶ ቤተሰብን መርዳት አንተ ራስህ ከሱ መብላት መጠጣት ሐራም መሆኑን ማንም ዓለም በዚህ خلاف ያደረገ ሰው የለም بل نبياتي صلى الله عليه وسلم منالو لحم نبت من سحت من حرام يعني النار اولى له قالوا يعني سغانا اطنت يسو يسو سغانا اطنت بحرام جنزب يتجنباكو جهنم نو سفروا ليلى بوتا يلو مالو سلازي الزهلا ينجدي ኮንቲኒዩሊ ነው የሚሰሩ እነሱ ለምሳሌ አንድ ጊዜ በጣም አስፈላጊ ሆነው ይሄን ህግ ለአሁን ያልነው ህግ ለመጠቀም አደሩራት ቱቢሁል መህዙራት የምትለው አስፈላጊ ነገር ከተገኘ ሐራም የነበረው ሐላል የሚሆነው የሚለው ነገር እኮ خلاص እንግዲህ ቤተሰቦቻችን ስለምንረዳ ሐላሉ ሐራሙ ሐላል ሆነዋልና ምንም አይደለም ብሎ መስራት መቀጠል አይደለም ህጉ ለዚህ አይጠቅምም ህጉ ላንዳንድ ገጠመህ የሚገጥመህና በጣም አስፈላጊ ሆኖ ከህይወት ጋር ተያያዘ ወይም ካንድ በጣም አስቸጋሪው ነገር ከተያያዘ ነው እንጂ ምን አለበትኛ ጥሩ ይከፈለናል ቤተሰቦቻችንና ቤታችን የምንገነባው በዚህ ስለሆነ እኛ ግድ የለንም የሚሉት ከተነገሩ ረምላ ይሁን ሌላ ሰው ከነገርሽ ከዛ በኋላ እግርህና እጅሽን መሳብ ነው ያው ሐቁን ተነግሯቸዋል ከዛ በኋላ የራሳቸው መፍቴ ያግኙ ማለት ነው ስለዚህ حرام እየሰራ ቤተሰብን መርዳት حرام ነው حلال የሚል ዓለም የለም እንላለን ኢንሻአላህ ፋክፍሪ السلام عليكم ورحمه الله معاك يا استاذ عشان ادغامي كم ستوري اكل تاغسكني جنال هنا منا مندنا مالبين يا يطلعت فيتش انتنوچو شرطوچس مندناچو يميلنا طياقي استاذ اي ثينك استاذ سمتوينال مايك فري استاذاچو እሺ መጀመሪያ ሚስት ተጠልቅ ስላለች ተጠልቃለህ እንዴ እንዴት ነው እሷንም ተጠልቅ ወይስ አንተ ነው ተጠልቀው እሷ ተጠልቀን ካለች በእጇ ከሆነ እሷ ተጠልቅ አንተ ዝም በል ናም በአውሮፓ ኮ እናንተ ነው ሴቶች ነው የሚጠልቁ አሉ ማሻአላ ማሻአላ ስለዚህ ሚስት ተጠልቀኝ ስላለች አይጠልቅም ወንድም አንተ ወንድ ነህ ጠላቁ በእጅነ ሰብር አርግ አስብ አውርድ አውጣ ለጠላቅ አትቸኩል ሴት ደሞ አንድ ነገር ልንገራችሁ ወንዶች والله والله ልንገራችሁ ከተመክሮ ነው ለስንት አመት የለፋንበት ነገር ነው ይሄ ነገር የማን ማንኛው ምስ ጠልቀኝ ካለች ከዛብ ምነች ውሸታም ነች ጠልቀኝ ካለች የባልዋን አስተያየትና ውሳኔ ለማወቅ ነው ወይም እሱን ለማስፈራራት ነው ወይም ደግሞ በአፍዋ ነው የምትለው እንጂ በልቧ የለም ሁሉም ባይሆኑም ሁሉም ባይሆኑም አብዛኞቹ ፍታኝ የምትለው ሴት ከልቧ አይደለም አብዛኞቹ ባልም ሁሉም ባልም አልሰሳትም ፍታኝ ብላ የፈታች within 1 second በርሚል ሙሉ እንባ ነው የምታለቅሰው አይተናቸዋል ስለዚህ ሴት ጠልቀኝ ስትል ጠላቅ እንዳታወጣ አንተ ራስህ ካልተመቸህ ከሷ ጋር ትዳር አይሆንም ጨርሰናል እንደዚህ ያለ ብለህ መኖር ከንቱ ነው በጣም አስቃይ ነው ብለህ ራስህ አስበህ ከወሰንክ ጠልቃትና አክርማት ያኔ ጠልቃትና አክብራት በክብር ሸኛት اما سيت تلقين كالچما والله كتلكات انت نهستتني سو ادلچم اتشكل يي عند نو ሁለተኛው ጥያቄ ግን እንዴት አድርገ ነው መጠልቅ ብትል ግን በቁርአን በደንብ አድርጎ ነው الله سبحانه وتعالى ቀድመ ተከተለ ያስቀመጠው እሱ ሳትከተል አትጠልቃት ወንድሜ ሁዳ ይሄን ነገር ሳትከተል መጀመሪያ መከራት አመት ሁለት አመት በደንብ መከራት እንቢ አለች አልጋ ላይ ስትተኛ ጀርባህን ስጣት በቃ ለ3 4 ወር 5 ወር እንደዚህ ግን ካልጋው እንዳትለይ እቅፍ አርገ ማለቴ ጀርባህን አጥብቀው ከሰውነቷ ከዛ በኋላ እሷ እንግዲህ ሞቅ ሞቅ ሲላት ትፈልጋለች ነው በላት ጀርባዬ ነው ዛሬ ካንቺ ጋር የሚያድረው ጀርባዬ ነው ዝም ብለህ አኩርፈህ ጀርባን ብቻ ስጥ እንደዚህ ነው ያለው አላህ እንደዚህ ነው ያለው በቁርአን نعم واحجرهن في المضاجع جربهن ستات بالغاچو لاي الغا كتليهما من قديلاتم سوا امبي كانتش واضربهن دم ما سوطا اطنت ما يسبر اندتمتات مبت سطوا على الله سبحانه وتعالى يقم بقلنا ينتن سيون تاديب نو تاديب يعني اسوان لما ادب لما درج ትመታታለ ስንቶኒ መከርካት ጀርባን ሰጣት እንብያለች እንደገና መታታት እንብያለች ሁለት ሽማግሌ ከናንተ ቤተሰብና ከነሱ ቤተሰብ ተመርጠው መጥተው ይነግሩዋታል እባክሽ ብለው ይመክሩዋታል እነዚህ አራት ናቸው እንብካለች ከዛ በኋላ አስፈላጊ ከሆነ ጣላቆት ሰጣለህ ማለት ነው ስትጠልቅ ደሞ መጣም በታበሽከም እባክህ እባክህ አደራ በሶስት ጠልቅ ያለው እንዳትል ይሄ ወንድ ስራ አይደለም ይሄ ሴት ስራ ነው የህፃናት ስራ ነው በሶስት ጠልቅ ያለው የሚለው የህፃናት ስራ ነውና አንድ ጠላቅ ብቻ ተሰጣለህ በዚህ ከጠለካት ዑለማዎች ምን አሉ እነዚህ አራት ደረጃዎች መከርካት ጀርባህን ሰጣት መታሃት ሽማግሌላክ ይሄን ሁሉ አድርገህ ከጠለካት በዚህ አይነት የሚጠልቅ ሰው አይጸጸትም ጭሩስ አይጸጸትም አሉ ምክንያቱም መጀመሪያ በጠላቁ አላህ በረካ ያረጋላታል ምክንያቱም አላህ አለው እግረመን ቅድመ ተከተል ስለተከተለ ነው ሁለተኛ በሙሉ ስለመኮርክ አትጸጸትም አንተ ናም ማይክ ፍሪ ሰላም አለይኩም ወራህመቱላሂ ወበረካቱ እኔ የኔ ጥያቄ አይደለም አቃሉ ሌሎች ሰልፍ ላይ እንዳላችሁ ግን እዚ በፕራይቬት መጥቶልኝ ነውና ማይክ ኤምቢ ስላለኝ ነው ስላለች ነው አንድ ህቴ አፉ በሉኝ ኡስታዝ መጠየቅ የምትፈልገው ጥያቄ እሷ አን የሆነ ሰው የሻወር ውስጥ ይሄ ታቡ ማለት ነው ሻወር ውስጥ ስንታጠብ ታቡ ውስጥ ውሃ ሞልተን ወምንታጠብበት ሰዓት ውስጡ ሽንት ብንሸና حرام ነው አሉኝ ብላ ነው የጠየቀችኝ እኔ ግን ሽንት ሽን ከሸናሽ ውስጡ ያው ተለቅለቂ ማለት ያንን አፍሰሽ እንደ አዲስ ተለቅለቂ በኔ በኩል እኔ حرام ይሄ حرام ነው ብዬ አላለም ግን በበለጠ ኡስታዝ ያብራሩልሻል ብዬ አልኳትኝ ግን የጠየቁ እንደዛ ብለው ያሏት ሰዎች ከርሶ አፍ እንዲሰሙ ስለፈለገች ይሄንን ጥያቄ ጠይቂልኝ ብላለች ሻወር ስትታጠብ ውሃ ታቡ ውስጥ ከሞላች ወይም የውሃ መታጠቢያው ትልቁ እንትኑ ሳህን ውስጥ ውሃ ሞልታ እየታጠበች ሽንቷን ብትሸና حرام ነው ወይ እና ይሄን ነው ጠይቄ ያለችኝ ኡስታዝ ጀዛኩሙላህ ኸይራን ሰላም አለይኩም ወራህመቱላሂ ወበረካቱ እሺ በነገራችን ልጅቷ አዋቂ ነች ወይስ ህፃን ነች የሁለት ሶስት አመት ከሆነች እሺ ኢንሻአላህ እዛ ምንም አይደለም ያኔ እትሽንበት ህፃን ከሆነች ማለቴ ነው ግን ይከሰታል እውነቷ ነው እንግዲህ ባኛው ውስጥ ነው ትለው አይደለም እንዴ ባኛው ዘግተህ ውሃና ሳቡን ሞልተህ እዛ ትታጠባለህ እዛ ከሽንክማ በሽንት የታጠብክ ነው የተለቀለቀ ነው እንግዲህ በሽንት ነው የምትታጠበው ያለው ስለዚህ ትጥበቱ ሌላ ትጥበት ያስፈልጋል እንጂ ወንድሜ ስለዚህ እንዴት ነው እንዴት ሸናለች ሽንት ሽና እስቲንጃ አርጋ ጸጥታ ወደ ባኛው ለምን አትገባም እሺ ሆኖ ሸነች የሸነችው ግን እንትኑ ክፍት ቢሆን ምንም አይደለም ያኒ ውሃው ቢሄድ ዝም ብሎ ቢሄድ እሷ ግን የሚሄድበት ቦታ ዘግታ ውሃው ሞልታ ሳቡን እንትን አርጋ ነው የምትታጠበው ስለዚህ ውሃው ራሱ የተከማቸው ሽንት ከገባበት ከነጭ ራሱ ተነጀሰና ሰውነቷ በሙሉ በሽንት ነው የታጠበች እና ውሃውን ለቃ ሸወሩ አፍስሳ መጀመሪያ ቦታውን ማጽዳት አለባት ቦታውን ማጽዳት አለባት ከዛ እንደገና መታጠብ አለባት እህታችን ከሆነች እንግዲህ አይዞሽ አትፈሪ ብዙ ሰዎች የሚያደርጉት ነገር ነው የነገር ስለዚህ ንጃሳ ነው ሰውነቷ በንጃሳ ነው የታጠበው እንደገና መታጠብ አለባት ማይክ ፍሪ ልጅ ብዙን ጊዜ ብቻውን ሀጃ ታደርግም ይባላል ግን በአንዳንድ ስቴቶች ሴቶች እንትን ያደርጉና ይመዘገቡና ሴቶች ብቻቸውን ሀጃ ያደርጋሉ እንደዛ ማድረጉ ይበቃል ወይስ የግድ ባል ወይንም ወንድም ያጎት ልጅ የሚባንኩት የሚባለውን ነገር መፈለግ አለብን ወይስ በጀማን ዝም ብለን ከነሱ ጋር ሄደን ሀጅ ማድረግ አለብን አንዳንዴ እንደዛ አይነት ነገር ሲካሄድ እዛ ሆቴል ውስጥ ያሳርፉና የሚረዳ ሰው ከሌለ በቃ ሆቴል አፎርቻ መምጣት ይመጣል ስለዚህ እንደዛ አይነቶች ነገሮች በጀማ በሚደረገው እጣ በሚደረገው በሱ ይሄዳልን ወይስ የግድ ከዘመዶቻችን ጋር ይሄዳልብን የሚል ጥያቄ ስላለኝ ነው ይሄንን ጥያቄ እንግዲህ ታዚና ከገባው ደዛኩም አላህ ኸይረን አላህ ይጨምርልን ለምታደርጉልን ሁሉ ነገር አላህ ይስጥዎት ኢንሻአላህ ደዛኩም አላህ ኸይር አሰላሙ አለይኩም ወራህመቱላሂ ወበረካቱ እሺ ይህን ጥያቄ መመለስ ወደ አርካን አልኢስላም መመለስ ያስፈልጋል أركان الإسلام خمسة شهادة أن لا إله إلا الله وأن محمد رسول الله وإقام الصلاة اندزينو إقام الصلاة بلو نبياتشن زمالو وإيتاء الزكاة إيتاء الزكاة بلو زمالو وصوم رمضان صوم رمضان بلو زمالو ولكن حج سدرسو وحج البيت لمن استطاع إليه سبيلا حج جن ለሚችለው ሰው ብቻ ነው ፈርድ የሆነው አሉ። ዑለማዎችን ይህን ወሰዱና ምን አሉ ከነቢያችን የመጣው ሐዲስ ያኒ ችሎታ ያለው ሰው አሉ አይደለም ከችሎታው አንዱ ሸርጡ አሉ ሸርጡ ከሸርጦቹ አንዱ ሴት መህረም ማግኘት አለባት አለ መህረም ሐጅ አትሄድም እሺ ምንድነው ሐጁ ምን ይሆናል ብንል እዚ ላይ ነው እንግዲህ ብዙ ሰዎች አለማ ሳይተኩሩና ሳይውቁ ዝም ብሎ ኢፍታ የሚሰጡ እዚ ላይ ነው ሴት አለ መህረም ሐጅ አታረግም ብለን ከዘጋ ነው ሴት ወደ ሐጅ መሄድዋ ሐጅ አርጋ መምጣትዋ ክልክል ማለት ነው ነው የሚመጣው አይደለም ላኪን ነገሩ ከሐጅ የተያዘ አይደለም መህረሙ ከሰፈሩ የተያዘ ነው አንዲት ሴት ነቢያችን እንዳሉት ላ يعني لا تسافر امرأة تؤمن بالله واليوم الآخر إلا مع ذي محرم قالت عندت ست بالله ان بيوم القيامة متامن كونك على ما من محرم لما السفر اتتشلم سفر اتتشلم قالوا انجدي حرامو سفرو نونجي حجو ادلم እኔ ምሳሌ በመስጠት ላጣራላችሁ ለምሳሌ አንዲት ሶፊያ እንበል ከሳውዲ አረቢያ ከአዲስ አበባ ወደ ሳውዲ አረቢያ ሐጅ ለማድረግ ትሄዳለች አባትም የላትም ወንድም የላትም አለባል አለምም ለም ብቻዋን ወደ ሐጅ ሄደች ሐጅ አርጋ ተመለሰች ህክሙ ምንድነው ብንል ሐጁ ትክክል ነው ولكن كاغروا ترستا ود حج درساس كمتملس ملائكوچو لعنا يا وردلات نو الله يتقطابات نو لمن عندت ست محرم لله اتسافرن بميلو حديث ييتش ست وتاس كمتملسو الله العنش يالو يميرغموات ملائكوچ قالو طيب هدا لعنايه وردبات هدا لعنايه وردبات كتملسج من تتقمج حجو تككل نو بفقه هاو درجة كمتانو حجو بزي عن الحج يادرقا كمتاج ليلة حج يادرقي اي حجكو اي هونم ان لاتم حجو تككل نو مكناتو حج يم يفرسو محرم عدلم انتن محرم سليل الله عدلم الزاهدة يعني تكبيرك انتنو احرام كادر رقج طواف كادر رقج سعي كادر رقج يراسو انصغور كو قرتج منا كهيدج عرفا كوالج ين نجر بمولو يا حج نجر بمولو كادر رقج حج تككل نو ولكن سفر واقن كبيتوا وطا ودد الجهف بيتوا اسكم التملس يا الله قطا اي وردباتنا ايهن ليتن ما وقع اللبن نعم سيت على محرم حجات تهدم من مالتنو هنا قر حجو فرسنو مالتها دلمون دموش بدن ببعلمك تكتاتلنو حجو تككل هونو لكن سفر وحرام نو مالتنو سلزي يسفر قداي نو حرامي هون اللا تنجي يحج قداي ادلم انا نقدمو ينو وانو نقريهنو اهون ملونو نقر انتن لهنو اسلام بهيوت عند قزي حج مارق فردوهن واللسيتم لوندم محرم يلي الله تقن نقي حج ساتارق بالتموت الله ايت ايكاتم يهن اقرنو يتأفى باتشو سيتوش يهن اقر سلساتوتنو زنب لبقى على محرم حج لمارق مهيدو الله ايت ايكشم ان شاء الله متو امت ادميش محرم كالا قنيش نجي لمن حج على الدركشن بلو عند تياك اتتياكم مكناتهم الله سبحانه وتعالى على محرم اتسافر مسلالي محرم النبربنيم حج على الدركم كالش نتقنوا متهجو سلزي اهون تتقرى مسلي سفرونا حجو انقنا قنانيو سفرو حرام نو بدون محرم حجو قن حج ارقا كتملسج حجو تككلنو اهون عندهم سيتو چالو قنا يالقباتشو تاديا حجو تككل كونا منا قبانيني يميلو سوتو چال لا انديث كبيتش واتش لان دور لعنة الله عليكي لعنة الله عليكي سلوت انتنو يعني ملايكوتشو الله سيكوت تابش حج منا رقلشال سلزي على محرم حجة ترقم سل يعني التسافر ما لتنو نعم ما يكفري السلام عليكم ورحمة الله وبركاته سمع لي جماعة اوكي استاذني قدم بسطو تمرت زوري علينو هي سيتن قالا كمنكات يا راسي زمدي بتهونس لمثالي انا من كباكبا سيتيو ما صدالات اندزي ديافرس منا مقايرلات يني ويم اناتي وياكستي يني سغا زمدي بتهونس ايه نجر انديت نو حرام نو ويس حلال مايك فري افرت قلا كتب علي ياند سيت افرت قلوا بقولوا لاند سو بتشانو حلالي هونو لبالوانو لاند ياند افرت قلا يوند دمو لاند سو بتشانو حلالي هونو لمستونو بس النات شن بتهون عوروان النا حفرتوان لمايت ايفك ادم عبات شن بيهون ايفك ادم አክስት ሽም ብትሆን አይፈቀድም ግን እኔ እኮ አሁን ገና አልገባችሁም የምላችሁ የዛሬ የተማርነው ህግ ተጠቀሙበት አደሩራት ቱቢሁል መህዙራት እናትሽ ማንም ሰው የሚንከባከባት የላትም ካልጋ ላይ ለመንቀሳቀስ አትችልም ሸምግላለች አርጅታለች ታማለች ስለዚህ አውራዋ ለኔ ክልክል ነው በየዝም በየካልኩት እዛ ሰገራው ሽንቱ ባልጋ ነው ተለቀው እዚ ላይ ضروري ሆነ ብልቷን መያዝ ማየቱ ካስፈለገ ማለት ነው ካስፈለገ እዚ ላይ በጣም ضروري ስለሆነ ላንች ብቻ ይፈቀድልሻል ضروري ከሆነ እንዲያውም አሁን በኔ ከላም እንዳትወስጂ እሷ ተነስተ ራስዋን ለመርዳት ካልቻለች እናትሽ ወይም እህትሽ ማለቴ ነው ከዛ በኋላ አውራዋን ሳታይ ልትረጃት የማትቺ ከሆነ በመጠኑ ይፈቀድልሻል ምክንያቱም ይሄን ህግ ዛሬ ተማርነው الضرورات تبيح المحظورات اسفلاقي نجر حرام ينبرو حلال يادرقوال يمي لو هج السن بسو تمركسن يعني اللي هون يشلال قن زنبلش الناتش اهتش اكستش بقراتشو هدوش انت لمشنات ايه چالو بقى الناتي يكونش من هذا من دنو لو راقو ثوا ما يثوا كل كلنو ما يكفري ሰላም አለይኩም ወራህመቱላሂ ወበረካቱ ኡስታዝ የምትያቄ ደግሞ ዛሬ ከተማርነው 21ኛው ቃኢዳ ላይ ነው 20ኛው ቃኢዳ ላይ ሶስት ነገሮች በእውነትም ሆነ በቀልብም ከተነገሩ ይጻድቃሉ ከሚለው ነው እና አንድ ሴት ልጅ ምንም ነገር ሳታቅ ልጅንም ሳታቀው ልጅንም ሳትፈልገው አባት በቀልብ ምክንያት ሰዎች በሰበሰቡ በሻሂዶች ባሉበት ዘወጅቱ ከኢብነቲ ልጅን አጋብቻለሁ ቢለው ይሄን ይካው በእስላም ይጸድቃል ማለት ነው ይሄን እንደታብራሩ ልንፈልገው ነው ኡስታዝ ማይክ ፍሪ نعم اباتوا ልጅ ሰጥቻለሁ ዘወጅቱ ከبنتي ካለ ሁለት ምስክር ካሉ ንካሁ ተስሯል አለቀ በቃ ምንም የቀረው የለም ዘወጅቱك بنتي እሱ ደሞ ተቀብያታለሁ ካለ ሁለት ምስክር ካሉ ንካሁ ተስሯል የቀረው ገንዘብ ነው ማህሩ አይሰጣታል ሚስቱን ይዞ ይሄዳል እየቀለደ ቢሆንም እያሾፈ ቢሆንም እየሳቀ ከሆነም ንካሁ ተስሯል نعم ማይክ ፍሪ ለምሳሌ አንዳንድ ስራዎችን ለመስራት ፊት ለመታጠብ ሊሆን ይችላል ለሌሎች ነገሮች በመንገባበት ሰዓት ላይ ያው ሽንት ቤቱም እጅ መታጠቢያውም ሻወሩም ይገናኛልና አንድ ላይ ይሆናል እነዚህ አንድ ላይ በሚሆኑበት ሰዓት ላይ እዛ ሆኖ መናገር ወይ ሰው ከጠራን መልስ መስጠት ሌሎች ነገሮች እንዴት ነው የሚሆኑት ምናልባት ጥያቄው ገብቶታል ኡስታዝ ጥያቄው እንደነ ባጭሩ ሽንት ቤት ሻወር ቤት እንደዚህ የተያዙ ነገሮች አሉና ለሽንት ሳይሆን ገብተን ለሌላ ወይ እየተጣጠብን ወይ ደሞ ፊታችንን እየተጣጠብን ወይ ወዱ ያደረግን ሊሆን ይችላል እንዴት ነው የሚታየው ሰው ቢጠራን መልስ መስጠትስ እንዴት ነው ነው ግልጽ ነው ኡስታዝ ግልጽ ነው አይደለም ወይ አንድ ወይ ሁለት ስጡኝና ኦኬ خير ማይክ ፍሪ አቡ ዲዳት አንድ መስጠት ያስፈልግም ጥያቄ ጠይቀህ ውረድ ብቻ አንተ የተሰማ ነው አብሽር ምንም እንትን የለውም አላ ኩል ሐል ያኒ እኔ እንጃ ላውቀው አልቻልኩም ግን የሰገራ ቤት የኒጃሳ ቤት ከሆነ እዛ ነው ክልክል የሆነው እና እንግዲህ የሰገራ ቤትና የበታጠብ የማድ ቤት አንድ ከሆነ ምን አይነት እንደሆነ አላውቅም ግን የሽንት ቤትና የኒጃሳ ቤት ከሆነ ለሽንትና ለንጃሳ ብቻ የምትጠቀሙበት ከሆነ እዛ ነው ክልክል የሆነው ንግግሩ ዚክር ማረግ ቁርአን መቅራት ምናምን እዛ ነው ክልክል ሶስቱም አንዱ ነው የሚለው ግን እኔ አላቅም ሳላየው ምንም ነገር ኢፍታ ለመስጠት አልችልም ማይክ ፍሪ ሰላም አለይኩም ወራህመቱላሂ ወበረካቱ ሰማል ያ ጀማ ኡስታዝ አሁን ከመለሱልኝ ጥያቄ አንጻር ልጅ መጥቶ ተቀብያዋለሁ ካለ ኒካሁን ባልየው ከአባቱ ተቀበለ ልጅቷ ጋር ሄዶ ባልነቱን አረጋግጦ ሲመጣ እሷ አታውቀውም እቺ ልጅ ታዲያ የማትፈልገውን የማትወደውን ሰው ታዲያ ኒካሁን የመፍታት መፍት ኢስላም ሰጣት አላሰጣትም ይህ እንድታብራሩልን ኡስታዝ ጥያቄው ምላኸር ወንድሜ ህክማ መጀመሪያ ስጠይቅ ግን እንደዚህ አላልክም አንተ ያልከው ሰጥቼ ካለ ይሆናል ነው ያልከኝ አይደለም እንዴ ይሄማ አሁን ሌላ ጥያቄ ነው የጠየቀው እሷ ካልፈለገችማ አባቷም አያቷም አጎቷም ወንዱን ተስማምቶ ሰጠናል ቢሉም አይሆንም ዋናው የጋብቻ ትልቁ መሰሶ يقول العلماء رضا الطرفين ايش معنى رضا الطرفين بالنا مست يمجابو ሁለቱም መዋደድ አለባቸው يعني እፈልገዋለሁ ካለች ነው እንጂ አባቷማ ምን እዚህ ላይ አባቷኮ እሷ እፈልጋለሁ ካለች በኋላ ነው ኒካህ የሚያስረው እንጂ የሷ ፍላጎት ነፍገ አይደለም ስለዚህ አሁን ጥያቄው ምን ይላል እሷ ካልፈለገች ኒካሁ አልተሰረም ፍርስ ነው ናም ማክፍሪ ብቻ ሴት ልጅ ብቻዋን ከአገር ስለመውጣት ነው ምክንያቱም በሁን ጊዜ ልጆቻችን ተመረው 14 ወይም 15 አመት ከሞሉ በኋላ መንግስት የፈጠረላቸው ስራ ምንድነው ሼፓቸው ታይቶ ዩኒቨርሲቲ ከተማሩ ለሴትኛ ጋርነት እንትን ይላቸዋል ማለት ነው ያስቀጠራቸዋል ይቺ ጻን ልጅ እዛ ሀገር ውስጥ ሆኜ ሴትኛ ጋር ከመሆን ብላ ሰራተኛ ማህበራዊ ጉዳይ ትሄድና 6000 ወይም 7000 ብር ታወጣና ትበደርና ወይንም ከወላጆቿ ተወስተና ሳውዲ አረቢያ ብቻ መታ ለሥራ ትቀጠራለች ወይንም ሌላ ሀገር ሄዳ ሰራለች ማለት ነው። እንደዚህ አይነቱ ነገር ታዲያ እንዴት ነው በአገራችን ውስጥ ያለው ችግር እኛ ሴቶች የመሰደድ ግዴታ አለብን ማለት ነው በአሁን ሰዓት በሸሪዓው ከሆነ ሴት ልጅ ብቻ መሄድ አይቻልም ይባላል። የሀገሪቱ የኑሮ ግዴታ ግን የግድ እንድንወጣ ያደርገናል። መጀመሪያ ደረጃ ወንድሞች ለነዛ ላልጠየቁ ሰዎች እድል ብንሰጥ ይሻላል። ምክንያቱም አንዳንድ ሰዎች ሁለት ሶስት ጊዜ ከመጠየቅ እጃቸው ካወጡ 10 ደቂቃ ሩብ ሰዓት ይተበቃሉና የሩሙን ህግ ብንከተል ጥሩ ነው። ሁለተኛ ይሄን ጥያቄ እህቴ አታጠቃልልው ጀነራል እንትን አታረጊው አሁን ያልሽው ነገር እኮ ነገሩ አጣበብሽው እኮ ያኒ ሴት አዳሪ ነው ሁሉም ናቸው ትምህርት ቤት ከጨረሱ ወደ ሳውዲ አረቢያ ካልሄዱ ሴት አዳሪ ነው የሚቆጠሩ ላ يعني هولن لا نعمم تعرفني لا نعمم ايتوبيا سيتوچ هولو اندزي هادلهم بيتاچو عرفو ديني زو جاليا تمورو قران حفظو بتام الله يطبقاچو بزو سوچ حالو اهون يتشارال بلن كفت كادرغنو ما خلاص ودا سعودي عربيا عالم حرم مهدكو يتشارال بلوال شيخ ابراهيم تبلو هول سو انتن ليلنو لا لا ثم لا አናጣቃለለም ያኒ ምንድነው ምንለው ይህችን ህግ ነው መጠቀምበት አሁን አደሩራት ትቢሁል መህዱራት ይህችን ነገር በግለሰብ እንጠቀምበታለን እንጂ ሴት ትምርቷ ከጨረሰች ወደ ሳዶር አሳዳርቢያ ካልሄደች ሴት አዳሪ ተሆናለች ምናምን የሚለው ራስዋ ሴት አዳሪ ለመሆን ከፈለገች ነው የምትፈልገው እንጂ ሴት አዳሪ ሆኚ ብሎ እንትን የሚለው የለም። ደሞ ቢኖርም ሁሉ ናቸው ወይ 80 ሚሊዮን ኢትዮጵያዊ ከነዚህ ለምሳሌ 10 ሚሊዮን ሴቶች ቢሆኑ እንዴት አድርጎ ይኖሩ ናቸው ሴት አዳር ሆነው ነው የሚኖሩት ወይ ስለዚህ በጀነራል አንናገር ግን አንዲት ሴት ከገጠማት ንበል አንዲት ልጅ በኃይል يعني ይዘው ሴት አዳር ሆኚ ወይም ደሞ ወታደር ሆኚ ወይም ደሞ እስልምና የማይፈቅደው ክብረትሽን አንቺ መነካት አለበት ብለው ካስገደዱዋት ይሄን ህግ እሷ ተጠቀምበታለች። አሁን የተማርነው አደሩራት ቱቢሁል መህዱራት የምትባለው ህግ እሷ ለመጠቀም ትችላለች። ላኪን ለሁሉ ህዝብ ግን ሴቶቹ ወደ ሳውዲ አረቢያ ወደ አሜሪካ መሄድ አለባቸው የሚለው ነገር ግን በጣም በጣም ከሐቁ ሩቅ ነው ሁሉም አይደሉም እንላለን። እሺ በነገራችን ሁለት ያቀብ ብቻ እንጨምርና ሰዓቱ ስለደረሰ ያልጠየቁ ሰዎች አሁን ኡሙ ኢላስ ጠይቀሻል ህክማ ጠይቀሃል ሁዳ ማይክስ አሻር አይሰራም ስለዚህ إكرام ومتعيك جلال ماركاتو مايك فري. السلام عليكم ورحمة الله وبركاته. السلام عليكم. مجمرة مركاتو الله الجنة والردة. أوكي إكرام تطيق الله كإكرام وعلى دقمو يمجر رشا قوتشايو تطيق الله. أول إكرام مايك فري. የጠየቀችኛውን ቴክስት ላይ ነው የጻፈችው ኡስታዝ ቀዳ ያለበት ሰው ቀዳሜና እሁድ መጾም ይቻላል ነው ያለችው እኔም በቴክስ አይሰማውት ነግሬያታለሁ እርሶም የሚጨምሩላት ነገር ካለ ኡስታዝ ማይክ ፍሪ ቀዳ ያለበት ሰው ማንኛውም ቀን ለመጾም ይችላል ማንኛውም ቀዳሜ እሁድ ያኔ አርብ ምናምን እንደዚህ የፈለገውን ቀን ቀዳ ሊያወጣ ይችላል ሸመጨረሻ ጥያቄ ህክማ የመጨረሻ ጥያቄ السلام عليكم ورحمه الله وبركاته يعني تياكي عند سو عند سيجي لياغابات خطاب يادرغ ايالا اسوان مملكت سيبقالت باسلام بمملكت بساعات لاي ايتا دكا يالفنا بتلوز مملكت يچلال وي بتام بسنيت هون مملكت يچلال انا اسوان لما يتمي بقالت باسلام يتقمطلت የአካል የሚከፍትበት ቦታ በእስላም የተቀመጠለት አለ ወይ ኡስታዝ ይሄን በታብራሩ ምን ፈልገው ነው ጀዛኩሙላህ ኸይር እሺ ጥያቄው ቆንጆ ነው ያስቃል በዚህ ኢንሻአላህ የመጨረሻ ጥያቄ ሆናል ዛሬ ይሄን ሰፋ ባለ እንትን ልብለጸው መጀመሪያ ወንድማችን ህክማ እውነት ተናገረ ምክንያቱም ሲያያት በስሜት ሊያያት ይችላል ወይ አሁን እሱ ጠየቀ እንጂ አብዛኞቹ የሚያዩት በዚህ አይነት ስሜት ነው የማይደበቅ ነገር ነው እና ተበጃጅታ ምናምን ምናምን ስትመጣ በሚድ ነው የምታያት እንግዲህ በሐጅ ነው በዑምራ መልክ ነው የምታያት በዚህ ነው የምታያት እንጂ በስሜት መልክ ነው የምታያት ስለዚህ እኔ እንግዲህ ከመጀመሪያ እንትን ልመልስላችሁ ሌሎች አትሆኑ እንግዲህ እውነቴ ነው አንዱ ምን አለኝ ሱብሃንአላህ ሲያስቅ እኮ ነው እኔ እኮ ዒድ ሲመጣ በጣም ነው ምጓጓ አለ ዒድ ለመምጣት በጣም ጓጉቼ ነው የምጠብቀው ምክንያቱም ዒድ ቀን መረቅናለሁ አለ ለምን ስለው እነዚህ ዘመዶቼ ጎረቤቶቼ ሴቶች በጣም ዒድ ብለን መጥተን ጉንጫቸው ማስንላቸው በጣም በአንድ አመት አንድ ጊዜ ነው ማገኛት አለ አንተ ለይባ አልኩ መጠመናጢ አላህ ፈቀደልህ እንደዚህ እኮ አይደለም አልኩትና ወላሂኛ በእንትናችን እንደዚህ ነው የተለመደ ነውና በተለይ በአገራችን ጎረቤቶች ያክስ ልጆች አጎት ልጆች እንደዚህ በቃ ሰዒዴ መጣ ያለች ነው ስመኝና በዛ ጊዜ ስንት ሴቶች ነው ምንስመው አለኝ አሁን ደሞ እኔ ልንገር በመጀመሪያ ደረጃ ለማግባት ከፈለክና ካልፈለክ አላህ የልብህ ነገር ያያዋል በማግባት ፍላጎት ልጃችሁን አሳዩኝ ማለት የተፈቀደ ነው ሴቶች ያያየህ መተው ዝም ብለ ለማየት ብለ በሴቶች መጫወት ግን በጣም የተከለከለ ነው ይህ መጀመሪያ ነጥብ ነው አንተ ልታገባት ከፈለክና ከወሰንክ ጠባይዋ ተነግሮሃል መልእክቱ ተነኩል ነገር ተነግሮሃል እሺ ተቀብያታለሁ ግን ፊትዋን ለማየት ብለህ ፊትዋን ማየት ተፈቅደልሃል እሺ የምታያት ምንድነው የምታያት አንተ እሷን ለማየት የተፈቀደልህ እጅዋ እስከ እንትን ማለት ነው ቁርጭምጭሟ ሳይሆን እስከላ ያኒ ምርፈቅ ምርፈቅ የሚለው ምንድነው ብለው እስከ ምንድነው ብለው እጅዋ ያን ተከፍቶ ኤልቦ ኤልቦ እዛ ኤልቦ በላይ ያለው እስከዛ ልታያት ይችላል እግሯ ተከፍቶ ልታያት ይችላል። ፊቷ ጸጉሯም ራሱ ፊቷና ጸጉሯ ጭምር ልታያት ይችላል። አንገቷ ልታያት ይችላል። ከዛ በታች አይፈቀድልህም፣ ከእግሯ በላይ አይፈቀድልህም፣ ከልበው ከእጇ በታች እንጂ በላይ አይፈቀድልህም። ተስማምተናል? አሁን ሶስቱም ካንገቷ በላይ አንድ ከግሯ በታች ያኒ ከቆንቱን የግሯ ቁርጭምጭሚት ከዛ በታች ባትዋ ምናምን አይፈቀድም። ከዛ እጇ ደሞ እስከላይ ድረስ ለማየት ይችላል። ሁለተኛ ሶስተኛ ነጥብ እንግዲህ ስታያት በስሜት እያት በስሜት አታያት እዚህ ላይ የሚወነጅልህ ነገር የለም። ምክንያቱም ያው ስታያት ነገ ምስቴ ትሆናለች ብለህ ነው የምታያት። ግን ስሜቱ በጣም አትጫንበት፣ ስሜቱ በጣም አትጫንበት ወደ ሌላ ነገር እንዳይሄድና እንት እንዳትሆን በቃ መልኳ ነው የፈለከው ታያታለህ። ግን ከዚህ ሌላ ዑለማዎች ያሉት ልንገራችሁ፣ በባህላችን ያልተለመደ በባህላችን እንዲያውም እንደዚህ ካደረክ ሰው አባቱ ምንክን ይመታሃል፣ ምንክን ይሰድብሃል፣ ምንክን እናትዋ ሙንከር ይይ ሰውየው የልጄ ባል እንዲሆን አልፈልግም ምናምን ጭቅጫቃ ነው ምናምን የሚያስብል ነገር ነው። ግን በእስልምና ተፈቅዶልሃል። ምንድን ነው እሱ? በመጀመሪያ መህረም መኖር ያስፈልጋል እንጂ ሂጅና እዩ ብላ እናትዋን ትልካትና ሁለታችሁም በአንድ ክፍል መቀመጡ ክልክል ነው። ምክንያቱም ይስተሃበለችም አባቷ ይዟት ይመጣል ወይም ወንድሟ ቁጭልና በአደብ ትታያላችሁ። ለሁለቱም የተፈቀደ ነገር አለ። ግን በባህላችን ያልተለመደ ነው። ልታረገው ትችላለህ። ለምሳሌ ቁማ እንድታያት ቁሚ ትላታለህ። ቁማ ማየት አለብህ። ምክንያቱም ቁመቷ ለማየት በጣም አጭር እንዳትሆን በጣም ረጅም እንዳትሆን። እሺ በስተጀርባዋ እንድታያት ተፈቅደዋል። እንግዲህ ለሱ የተፈቀደ ለሷም ተፈቅደዋል እንዳል ደግሞ ብዬ ነው። በጀርባዋ ላይ እንድታያት ተፈቅደልሃል። ለምን? ምክንያቱም በጀርባዋ አንድ አባጣ እንዳይኖር መንጉዳ እንለዋለን እኛ በትግርኛ። በአማርኛ ምንድን ነው የሚባለው? በዚህ በጀርባ የሚወጣው እንደዚህ እንደ ግመሉ እንትኑ ሻኛ ነው። ጎባጣ? ላ ጎባጣ አይደለም። ያኒ እንደዚህ አይነት የወጣ ነገር አለ አይደለም? እንደዚህ እንደ ግመሉ እንትን መንጉዳ እንለዋለ እንትኑ ምንድን ነው? መንዳ ነው ምንድን ነው በትግርኛ ይባላል? ሻኛ ነው መሰለኝ ይባል በአማርኛ። አልሞይም በጀርባዋ አይወ ሻኛ አንድ ነገር እንዳይኖራት በስተጀርባዋ እንድታያት ያንተ መብት ነው። በፊትዋ ላይ እንድታያት ያንተ መብት ነው። ቁማ እንድታያት ያንተ መብት ነው። ቁጭ ብላ እንድታያት ያንተ መብት ነው። ሌላ ደግሞ ልጨምርላችሁ፣ በባህላችን ያልተለመደ ሂጂ ትላታለህ፣ ነይ ትላታለህ። ስትሄድ ስትመጣ እንድታያት ያንተ መብት ነው። ለምን? አንካሳ እንዳትሆን። ናአም ወላሂ እስልምና የተጣራ ህግ ነውና ይሄ ደግሞ ለወንድየውም ለሷም መብት የተሰጠ ነው። ቆም ትለዋለች፣ ቁሞ ሲሄድ ታያዋለች። አንካሳ እንዳይሆን፣ ወልጋዳ እንዳይሆን። ምክንያቱም ሁለቱ እግሩ ወደ ቂብላ ሳይሆን ወደ ቀኝና ወደ ሁለቱ እግሩ ወደ ቀኝና ወደ ግራ የሚያመለክት ከሆነ ነገ እንግዲህ ባዶ እኮ ወልጋዳ ነው ከማለት አሁን ማየት አለባት ማለት ነው። ስለዚህ ይሁን ሁሉ ወላሂ ጨዋታና ቀልድ አይደለም። ቀልዶ ያለው ሼኾቹ ያሉት ነው፣ ዑለማዎቹ ያሉት። ከዛ በኋላ እንደውም መጠየቁ ያንተ መብት ነው፣ የሷ መብት ነው። እንዴት ትጠይቃታለህ? ያ እንትኑ ኮመን ሰንስ የሚያስፈልገው ብሪሊያንት ነች ወይስ ክሬዚ ነች፣ ፉልሽ ነች ወይስ ደግሞ ብሪሊያንት ነች ለማወቅ። ምክንያቱም ብልህ ልትሆን ትችላለች፣ ሞኝ ልትሆን ትችላለች። ለምንድን ነው የምታገበኝ ስትላት ቀቀቀቀ ትብራ ስቅና አባቴ ነው አግቢ ያለኝ ካለች ሞኝ ነሽ እቺ አይደለም ደ አንተ ትለዋለች። እሷ በጣም ስማርት ነች። انت هون اني نمرت لتاغباني متفلقو انديت لتانورني نو بلا تسيقالش يسو مبتنو كذا حالا تاقيالش بيت يلنيم جنزب يلنيم منو كو يلنيم بقى اباتي اغبالني نا انديت نمارغ علاقم كاله موني نو لتاغبا تشيرم سلازي ينتنو الله ديلم سمارت نيتش سمارت نو بلح نو بلح نيتش موني نيتش موني نو ين لماوك አንዳንድ የንትን ጥያቄ ልትጠይቅ የሷ መብት ነው የሱ መብት ነው እሺ ከዛ በኋላ የሰርጉ አላማ እንድትጠይቅ እንዲጠይቅም የሱ መብት ነው ማለቴ እኔ አሁን እኔ ለማግባት ምሉ እንትን አለሽ የለሽም ይላታል ምሉ እውቀት አለሽ የት እንደምሰራ እድሜ ስንት እና ይሄን ሁሉ ለተጠይቃት ለታያት ሁሉ ተሰጥቷል ግን በባህላችን አልተለመደም ይሄ ነገር ስላልተለመደ ነው አንድ ሰው ይሄን ሳይሟላ ያገባትና ከዛ በኋላ በአንደኛው ሳምንት ጭቅጭቅና ንትርክ ይጀምራል በባልና ሚስት ከዛ ይጸጸታል خلاص አንተ እኮ የምታገባት ለዘል ዓለም እኮ ነው በንያ እንድትወልድልህ 40 አመት 30 አመት 50 አመት አብራችሁ እንድትቆዩ አይደለም እንደዚህ ከሆነ እንግዲህ አጣርተ ያኒ መጠየቁ ያንተ መብት ነው የሷ መብት ነው ይሄ ነገር ግልጽ ነው ወንድሜ ህክማ ይሄን አሁን የገለጽኩት በቂ አይደለም በቂ መስለኛል አይደለም ከዚህ በላይ ትንሽ ከመስመሩ እንዳንወጣ ይሄን ነገር ያንተም የሷም እንትን መብት ስለሆነ እንተከምበት ስለዚህ ነገም ከነጎዲያም ከዛ ወዲያም ስላልለን ዛሬ በዚህ ብናበቃና ጥያቄዎቹ በዚህ ቢደመደሙ ነገ እሁድ አንድ ትልቅ ሰሃቢ